ያለው እንትን ነው የምናውቀው። ያ አኺ የማን ነው የምታውቀው? በዚህ አዱንያ የተጨማለቀና በብዙ ማዕሲያ የተጨማለቀ ሰው ነው የምናውቀው። ወላሂ ዘፋኖች ስም ብላችሁ አሁን ዘርዝራችሁ ነው የምትሰጡት። እነዚህ ሰሓባ እኮ ወንድሞች፣ ሩሓችን ህይወታችን እኮ ነው መሆን ያለባቸው። አሁን እኔ ቢያንስ ቢያንስ ለጉራ ሳይሆን እኔ እስከ 500 ሰሓቢና ታቢዒ በጭንቅላጤ ተቀምጠዋል። እኔ አሁን በእጄ ያሉት 100 ሰሓቢና ታቢዒ ላስተምራችሁ፣ እንዲያውም እስካሁን ድረስ 6 ነው ምናምን ደርሰናል። ሱፊያን ተውሪ፣ ሙስዓብ ብን ዑመይር፣ አሊ ብን አቢ ጣልብ፣ ዑስማን ብን ዓፋን፣ ረጃ ብን ሐይዋ፣ አልሙሰና፣ እስካሁን ድረስ እንኳን 7-8 ደርሻለሁ። 100 ሰሓቢና ታቢዒ ታሪካቸው በዝርዝር ልነግራችሁ ተዘጋጅቻለሁ። ከነዛ 500 ሰሓቢ እና ታቢዒ የሸመደድኳቸውና የሐፈዝኳቸው ከነሱ 100 መርጬ ልነግራችሁ ዝግጅ አለኝ ማለት ነው። እናንተ አሁን አንድ ሰሓቢ አላልኩም እኮ የአንድ ሰሓቢ አንዲት ነጥብ ብቻ አስታውስ ነው ያልኩም። እሺ እንግዲህ ቅድሚያ እስቲ ለወንድማችን አኺ ፊላህ እንስጠው። ማይክ ፍሪ። رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وسلم أجمعين. تاريخ تزرز روما بكاي اللوم يليلوچو سل كصحابة كتابعين كعلماء وجي اللوهلو سمجنانا يهونونا باستدى درميهون بتلياجو نقراتوش ምናልባትም አንድ ጊዜ ወይም ሁለት ጊዜ ቢደጋገም ነው፣ ከዛ በኋላ እጅጅ ይላል። የሰሓባ ታሪክ ግን በደጋገሙት ቁጥር በሉኝ በሉኝ ይላል። አሁንም ደጋግሞ ደጋግሞ ለምሳሌ የሰዕድ ብን ዑመይር ታሪክ ብንጠቅስ ወይም የዑመር ብን ልኸጣብ ረዲየላሁ ዐንሁ ወአርዳ ለሐቅ የነበራቸው ቆራጥነትና ለሐቅ የነበራቸው ጉጉት፣ አንደኛ ሶላት ሲሰግዱ ማን ወዴት መሄድ እንዳለበት ይመድቡ ነበረ ይባላል። ይሄ ማለት ላይፋቸው በሙሉ ለሙስሊሙ ኡማ ምን ላድርግለት፣ የአላህ ዲን የበላይ ሆኖ እንዲቀጥል ምን ላድርግ እያሉ ይጨነቁ እንደነበረ ያሳየናል። ከእለታት አንድ ቀን አንድ ቦታ ላይ ሰሓባዎች ሰብሰብ ብለው ተቀምጠው እያለ እስቲ ምኞታችሁ ንገሩኝ አሉ ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳ። ምኞታችሁ እስቲ ንገሩኝ ሲሉ አንዱ ሰሓቢ ያ አሚር አልሙእሚኒን፣ እኔ የምመኘው ይህ ቤት የሚሞላ ወርቅ ቢኖረኝና በአላህ መንገድ ላይ ባፈሰው ደስ ይለኛል አለ። ይህ ቤት የሚሞላ ወርቅ በሙሉ በአላህ መንገድ ላይ ባፈሰው። ሁለተኛው ተነሳ፣ ይህ ቤት የሚሞላ ውድ ውድ እቃዎች ያኒ ሐሪሩ ምኑ ምናምኑ ቁሳቁስ በሙሉ የተሞላ ቢሆንልኝና በአላህ መንገድ ላይ ባፈሰው እመኛለሁኝ። ሁሉም ምኞታቸው ገለጹና አሚሩል ሙእሚኒን ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳ ምን አላቸው? እኔ ደግሞ አሉ ይህንን ቤት የሚሞሉ ቆራጥ ቆራጥ የሆኑ ጀግኖች ለኢዕላኢ ልሐቅ እውነትን የበላይ አድርጌ ለማስቀመጥ የምታገዝባቸው ጀግኖች ወንዶች ይህንን ቤት የሚሞላ ቢኖረኛል። አሁን ሱብሓነላህ ሀሳባቸው የሁሉም መልካም ነው፣ ግን ወላሂ ሁሉም ጣፋጭ ነው። ሱብሓነላህ እኛ ምኞታችን የሆነ ጠባብዬ መንገድ ውስጥ ገብተን መጓዝ ነው። ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳ በየአካባቢው የሚያሰማራቸው ወንዶች ጀግኖች እንዲኖሩት ተመኘ። እንደማን ሲሉት እንደ ሙዓዝ ብን ጀበል፣ እንደ አቡ ዑበይዳ ዓምር ብን አልጀራሕ። አቡ ዑበይዳ ዓምር ብን አልጀራሕ ወደ ሻም ልከዋቸው ነበረ በአሚር المؤمنين عمر بن الخطاب زمان ስልኳቸው ሻም ሲሄዱ ከመዲና አካባቢ ከሂጃዝ አካባቢ ለየት ይላል ይሄ አርዱ ሻም የሚባል በዱንያው በመናምኑ ቁሳቁሱ ትንሽ ሰፋ ያለ ነበርና ብዙ ሱሐባዎችም አለባበሳቸው እንዳን نعمه الجنه يسمم نبره طيب على اي حال بزو سويت ود سوريا كهدو بهالا يتلي اي هنيتا اللبابسم يانانارم ملوت نبره الناس يهدو عمر بن الخطاب ما ننم سايناغرو سوريا درس يهدالو سيهدو ابو عبيده رضي الله عنه وارضاه سبحان الله يا امير المؤمنين ምነው ከመምጣተ በፊት አትነግረኝም እንዳንዳንድ አዘጋጅቼ እንድጠብቀሃሉ ቤታቸው ሲያዩ ባዶ ነው ሰው ሁሉ በኑሮቸው ይቺ ዱንያ ለአኺራ እንቅፋት ትሆነናለች አሉ ለዛ ነበር عمر بن الخطاب رضي الله عنه وارضاه ይህንን ቤት የሚሞላ امثال معاذ بن جبل وابو عبيده عمرو بن الجراح ብለው يالوتنا نستعين بهم على اعلاء الحق واعلاء كلمه لا اله الا الله واعلام نور الحق جغنوچ وندوچ اسفلغال لمالتنا هذا بالله التوفيق والسلام عليكم ورحمه الله وبركاته مايك فري ان شاء الله بارك الله فيك اخي في الله نعم اندزي اندزي مسلالو يا عمر بن الخطاب يلدچوم يلدچوم ياو مجمر يالو اخي في الله تسمتو يما يتقبو 10 غزيت بتسماچو اونت ينو يتادسو يمهدو تاريخوش ناتشو ينزي مغناتوم اونتنيا تاريخ نو لب ولد ادلم فيكشن ادلم ماد ميد مان ميد ادلم نا يا عمر بن الخطاب كتبال تقلالا يتكستنا ينبر غداي نو انديوم انداندوچو تاريخوچ قران يمسكرلاچو نبياچ صلى الله عليه وسلم بحديثاچو يمسكرلاچو ناچو سلازي وندموچنا هوتوچ كلب كلب كمنچ كطلق يهونو لب لمكراچو غزياچو يمتانبو كهونه يپوليتيكا ايتقمم يليلا የምን ወሬ የምን ወሬ ምንም አይጠቅማቸው የምን والله ለጊዜው ያቺ ሰውነት ደስ ቢላት ምንም ጥቅም የለው አንብቡት እስቲ ስለ ቁርአን እጁባት እጁብ يعني ስለ ቁርአን በጣም የሚያምርና ታምሮች ያዘለ ስለ ቁርአን ስለ ሰሃባ ስለ ነብዮች ስለ ታቢዒን ስለ ሙዕጂዛት ነብይ ሰለላሁ ዐለይሂ ወሰለም ስለ እነዚህ አንብቡት እስቲ ለዱንያ ለአኺራ ጥቅም ይሰጣቸዋል ሁለተኛ ደግሞ يا صحابة كان ببباتشو فكر فكر يادر فكر يغباتشوال فكر كغباتشو دمو ينسون سرا لمسرات ممكر يمت المالتنو بكناتهم عمرن يوددي يا عمرن سرا لمسرات يمكرال يودال بادر قوم يودال بيانس بيانس سلزي ونتينو صحابة واتشون عيناتشن ناتشو بكا من لبلاتشو لقلساتشو ديومال تشلم سلزي እንግዲህ አንድ ቀን እለያቸዋለሁ እናንተ ዝግጅ አርጉና አንድ ቀን እሁድ መቼው እንደሆነ አላቀም ግን አንድ ቀን በቃ የሁለት ሰዓት በርን ከፍተና እያንዳንዱ ሰው የሰሃባና የታቢዒን አንዳንድ ሁለት ሁለት ሚኒት ብቻ አድናቆት ያለው ነገር ይነግረናል ከዛ እናካመቻለን እንደዚህ በጣም ብዙ እንሰማን ይችላል ማለት ነው አሁን እጃችሁን አውርዱና ስለ አንድ ሰሃቢ ነግራችኋለሁ ጊዜ ካለ ኢንሻአላህ ناتت قتل الله طيب صحابي يزاري يصحابي يصحابي التاريك عند كتقمو عندو من دنوالو فكر يستمرنال فكر مالت ينبياتشن فكر لصحابة ينبراتشو فكر እኛ ደግሞ ነቢያችንን ተከትለን ማን እንደምንወድ ማን እንደምንጠላ ያስተምረናል። የሚገርም ጉዳይ ከዚህ አያይዞ ደግሞ ነቢያችን ሳሰለም የሚወዱት ሰው በሀብት አልነበረም፣ በዘር በጎሳ አልነበረም፣ ወይም በአንዳንድ የተወሰኑ እኛ የምንጠቀምባቸው ምክንያቶች አልነበሩም። ነቢያችን የሚወዱት ሰው በጣም ይገርማል። ለምን እንደወደቱት አታውቅም፣ ግን በእኛ ሚዛን የማይወደድ ሰው ነቢያችን በጣም ይወዱትና እስከ መስዋዕትነት ይደርሱት ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ታያላችሁ። አሁን እንዲያውም እንደዚህ አይነት ፍቅር እንደዚህ አይነት መውደድ አይቼም ሰምቼም አላውቅም። ሐቂቀተን እኛ የምንወደው በትምህርቱ፣ በሀብቱ፣ በውበቱ ማንኛውም ሰው ወይም በቤተሰቡ፣ በዘሩ ወይም ደግሞ ምንድን ነው እሱ ጆከር ነው ጥሩ እንትን ነው ጥሩ እንትን ነው እየተባለ ነው። የነቢያችን ግን ተመልከቱ እንግዲህ የዛሬ ሰሓቢ በእጅ ያለው ሁላችን የምናውቀው እሱና ልጁ የእሱና የልጁ ነው የምናገረው። በል ትልቁ ምልክት ያለው ምንድን ነው አሉ፣ አልቁርአን ኩሉ ከሱረት አልፋቲሓ ጀምሮ እስከ ሱረት ናስ 30 ጁዙ በስሙ የተጠቀሰው ሰሓቢ እንደዚህ ሰሓቢ የለም አታገኙም። አቡበክር ስዲቅ አፍደል ሰሓባ፣ ዑመር ባዕዱ፣ ዑስማን ባዕዱ፣ ወዓልይ ባዕዱ፣ ሃኡላኢ አርበዓ አፍደል ሰሓባ ባዕድ አልአንቢያ፣ ከነቢዮች በኋላ ያሉ ከበኒ አደም የበለጡ እነዚህ አራት ናቸው። ተማም። ላኪን በቁርአን በስማቸው አልተጠቀሱ። አኢሻ የነቢያችን በጣም ውድ የሆነችው ሚስት ነች። በቁርአን ግን በስሟ ተጠቀሰችም። የተጠቀሰው ሰይዱና ወሐቢቡና ወቁድወትና በጣም የምንወደው ዘይድ እብን ሓሪታ የሚባለው ነው። ከልጁ ጋር ከኡሳማ እብን ዘይድ እብን ሓሪታ የግማሽ ሰዓት ብቻ ነው፣ ከዛ አላበልጥም። ከዛ እንግዲህ ለእናንተ ሰጣቸዋለሁ። እንትኑ እስቲ እንጀምር። أعظم شيء نعرفه من زيد هو حب النبي صلى الله عليه وسلم لزيد لجو زيد وعمره 8 سنين أخذه أبوه إلى أقاربه زيد أباته حارثة إبالال انقدي لزمدتشو انتن لمدرس بلو زيدن يزو هيدو مالتنو أباته ዘይድ በዛ ጊዜ 8 ዓመት ልጅ ነበር። በመንገድ እየሄዱ ቁጣ አጥሩቅ መጡ ማለት ነው። ሽፍታ አገኘዋቸውና የገደሉ ገድለው ያሰሩ አስረው፣ ከታሰሩት አንዱ ዘይድ ብን ሓሪታ ነበር። ገና ህፃን ነው። ስለዚህ ወደ መካ መጥተው ሸጡት ማለት ነው። እዛ ጊዜ ኃይለኛ ቡድን ለዝቅተኛ ወይም ደግሞ ደካማው ቡድን ህጁም እያደረገ ባሪያ ብሎ ይሸጠው ይለውጠው ነበር ማለት ነው። አሁን እነዚህ ቁጣ ጥሩቅ ያዙትና ዘይድን ወደ መካ መጥተው ለአንዱ የመካ ልጅ ሸጡት ማለት ነው። ثم باعوه في سوق عكاظ سوق عكاظ የሚባል ነበር واشتراه حكيم ابن خويلد ابن عم خديجة በዛ ጊዜ خديجة የነቢያችን ሚስት ነች። ስለዚህ ዘይድ ابن حارثة ያኒ ባሪያ ሆኖ ተሽጦ ሲመጣ ኸወይልድ የሚባለው የኸዲጃ የአጎት ልጅ ገዛውና እዛ ቤቱ አስገባው። ተመልከቱ እንግዲህ እዛ ጊዜ ባሪያ ማለት ልክ እንደንትን ነበር። ያኒ ኸላስ ትሄድና ሱቅ ትሄዳለህ፣ ገበሬ በሬ፣ ላም፣ ፍየል፣ ግመል እንደምትገዛ ሰው ደግሞ ትገዛለህ። እንደዚህ ነበር በዛ ጊዜ። አሁን አንድ ቀን ኸዲጀ ቢንት ኹወይልድ አለህ ዘውጀት ነቢ ስ ሰለም ወደ ሓክም ብን ሒዛም እንትኑ ባሪያው የገዛው ሰው ወደ ቤቱ መጣች። ምክንያቱም ዘመዱ ነችና ወደዛ መጣችና አሁን ዘይድ ሲሸኛት ከቤቱ ሲሸኛት እንትኑ ሓኪም ብን ሒዛም ከቤቱ ሲሸናት እንትኑ ለኸዲጃ ሀዲያ ስጦታ ሊሰጣት ይፈልጋል። ተመልከቱ እንግዲህ ሰው እንደ ሀዲያ ይሰጣል ማለት ነው እዛ ጊዜ። ናም ወላሂ ሀዲያ እና ስጦታ ሊሰጣት ስለሚፈልግ ምን አላት፣ ከነዚህ ባሪያዎች ከኔ ጋር ያሉ ምረጭ ያላት። ባሪያ ይገዛል፣ ባሪያ ይሸጣል። ትንሽ ጠንከር ያለ ባሪያ እሱ ይገዛና አንድ ደከም ያለ ባሪያ ደግሞ ይሸጠዋል። ልክ እንደ ከብት ለክ በዚህ እንደዚህ ነበር። እና ኸዲጃ መጣችና ከነበሩ ባሪያዎች አየችና ወላሂ ዘይድ ይሻላል ብላ መርጣ ወሰደችው ማለት ነው። ዘይድ ዘን ወደ ኸዲጃ ቤት ገባ እዛ ጊዜ። ኦኬ ፈለማ ተዘወጀት ነቢይ ሰለላሁ ዐለይሂ ወሰለም ከእሷ ጋር ቆይቶ ነቢያችን ሰለላሁ ዐለይሂ ወሰለም ካገባች በኋላ አህደትሁ ዘይድ እሷ እንደ ስጦታ እንደ ሀዲያ እንደ ተቀበለችው አሁን ደግሞ ለባልዋ ለነቢያችን ሰለላሁ ዐለይሂ ወሰለም ሀዲያ ሰጠቻቸው ማለት ነው። በዚህ ጊዜ የዘይድ አባት እና ወንድሙ አጎቱ ማለት ነው ለዘይድ ሁለቱም ሆነው በዚህ ጀዚረት አልዓረቢያ እየኮበለሉ እየኮበለሉ እየዞሩ ልጃቸውን ቡና እባካችሁ ዘይድ የሚባል ሰው አታቁሞ ሲሉ ረ ከሙሐመድ ጋር አይደለም ያለው እንዴ ብለው ነገሩት ማለት ነው። መጣ ወነቢ ሰለላሁ ዐለይሂ ወሰለም هذا الوقت لم يرسل ገና ነቢያችን ረሱል አልሆኑም ተራ ሰው ነው ያሉ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጡና አባቱና እና አጎቱ ያ ሙሐመድ የፈለገውን ገንዘብ እንስጥህ ዘይድ እኮ የኔ ልጅ ነውና እስቲ ስጠን አሉት። ፈነቢ ሰለላሁ ዐለይሂ ወሰለም በጣም በጣም ይወደው ስለ ይወዱት ስለነበረ ለዘይድ ምን አላቸው? ወላሂ እኔ ምርጫ ሰጠዋለሁ። እኔን ከመረጠ ከኔ ጋር ይኖራል፣ እናንተ ከመረጠ ደግሞ ለእናንተ አለምንም ገንዘብ ስጦታ ሰጣለሁ አሉት አሏቸው ነቢያችን። ፈኸየረሁ መረጥ አሉት ለዘይድ ነው አለ። ይህ ስታውቋል? አዎ ይህ አጎቴ ነው አለ ዘይድ። እሺ እንግዲህ እናንተ አንተን ፍለጋ ስለመጡ እኔን ነው የምትመርጠው ወይስ ከአባት ጋር ትሄዳለህ አሉት። اختار زيد رسول الله صلى الله عليه وسلم عن أبيه وعمه بتام دسالونا اندي يا رسول يا محمد قالوا ازاك دي رسول صلى الله عليه وسلم رسول ادلهم يا محمد ما اختار عليك احد كانت يا يهود كانت تكبار معاملات دي ترجع اندي اسكن نا بتام سلوددكو كانت لك الفلق مالنا اباتنا اغوتن تتو نبياتين صلى الله عليه وسلم مرت امالتنا ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጊዜ በጣም ደስ አላቸውና የዘይድ አባትና የዘይድ አጎት ብላሽ እጃቸው ባዶ እጃቸው ሊሸኙዋቸው አልፈለጉም ነቢያችን ሰለላሁ ዐለይሂ ወሰለም። ይህ አንድ ነው። ሁለተኛ ደግሞ የዘይድ ውለታ የዘይድ ጥሩ ነገር ሊከፍሉት ይፈልጋሉ። ምን አደረጉ? በዛ ጊዜ እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ አይደሉም እና የነበረው የጃሂልያ ባህል ይሄድ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የቁረሽ አንድ ሰው ስለሆኑ ባህላቸውን የተከተሉ ይሄዱ ነበር። እንግዲህ አዲስ ባህል ከኪሳቸው ሊያወጡ አይችሉም ነቢያችን ሰለላሁ ዐለይሂ ወሰለም፣ ወይም ደግሞ አዲስ ህግ ሊያመጡ አይችሉም፣ ምክንያቱም ረሱል አይደሉም እዚህ ጊዜ። ህዝቡን ሰበሰቡና ዘይድን ይዘው ወጡ። አባቱና አጎቱን እየሰሙ እያዩ ነው። ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ያ ማዕሸረ ቁረይሽ ዘይዱን ኢብኒ የሪሱኒ ወአሪሱ ወቂል እና ተመልከቱ፣ እንግዲህ አዋጅ እየሰጠሁ ነው እያሳወቅኩ ነው። ዘይድ የኔ ባሪያ ነበር፣ አሁን ግን ነጻ ብዬ የኔ ልጅ ነው። ተበኒ ይባላል ይህ ነገር። ተበኒ ማለት አንተ ለአንድ ልጅ የኔ ልጅ ነው ብለህ አዋጅ ካወጣ በቃ ያንተ ልጅ ሆነዋል፣ ይወርስሃል፣ ትወርሰዋለህ። ደግሞ ሲጠራ ባንተ ነው የሚጠራው። ዘይድ ብኒ ሓሪታ ይባል ነበር። አሁን ነቢያችን ልጄ ነው ሲሉ ዘይድ ብኒ ሙሐመድ ሰለላሁ ዐለይሂ ወሰለም ተብሎ ተጠራ ማለት ነው። ኢዘን ከዚህ ቀን ዘይድ ብኒ ሙሐመድ ተባለ ማለት ነው። እሺ፣ ይህ ነገር በጃሂልያ ነበር፣ እስልምና ግን አልመጣም። ጠይብ፣ ዘይድ ብኒ ሙሐመድ ሲባል ልጃቸው አይደለም፣ ከጀርባቸው የወጣ አይደለም፣ ላኪን ባህሉን በመከተል ነው። ወሱሚያ በዛ ጊዜ ሁለት ስም ተሰጠው። ዘይድ ብኒ ሙሐመድ የነቢያችን ፍቅር ሕብ ነቢ ስ ሰለም ተብለዋል። አወሉ መን አስለመ ሚን አልመዋሊ ከባሪያዎችና ከትናንሽ እንትኑ مجمري سلمو زيد بن حارثة نبر مرة يقول له صلى الله عليه وسلم يا زيد أنت مولاي وحبي ومني ولي وأحب الناس وأحب الناس لقلبي تملكت قناة باريانو تنانتنا باريات شتونا يومت أو لشتوت يفل يشلالو لكتكوتوت لدبدوت يشلالو بزاق زي منبرو بحل مالتنو لكن منالوت أنت مولاي وحبي ومني ولي وأحب الناس لقلبي ألوت من يفل قال كبار نتوتو نسعوتو يا محمد بن عبد الله الزاقزي صلى الله عليه وسلم نبي هذا اللوم لكن حب النبي تبلو تتأرى تقول عائشة مرة أرسل صلى الله عليه وسلم زيد في سرية عند كتيبة ويم عند يطور مبودن أدرقو نبي صلى الله عليه وسلم إذا وست زيد نبرنا لكوت فجاء أمير أرقو لكوت ماتنو زيد هدنا تورنتو تكهدنا دل تقونا صفو ودى نبياتشن تملسي فجاء منتصرا فجاء نعم متوكة تورنتو سيملس فملكتو يا أخي والله إني أهون ملاتشو زيد نمي ودو نعم أبو بكر عثمان وعلي كم صحابة موجود الزاقزي يعني كسلمنا بفيتم كسلمنا بهالام يا نبياتشن بزيد يالو يالله شو فكر حقيقة صحابة وشراسة شو بت عمي دنك أشو نبر من دنو يلالو تقول عائشة مرة أرسل صلى الله عليه وسلم زيد في سرية ولا دت أرنث لا كتنا دل تقول أسفو أشن فومتا سيمتا نبياتشن ببيتا شو نبرنا برون أنكوا كوالو አንኳኩ አንኳኩቶ ሲገባ ነቢያችን ሰለላም በድንጋጤና የዘይድን ስም ሲያቁ ሰላሙ አለይኩም እኔ ዘይድ ኢብኑ ሐሪሳ ነኝ ሲል ዘይድ የሚባለው ስም ሲሰሙ ብቻ ደንግጠው ወጡና ልብስ ሳይለብሱ ራቆታቸው ለመጀመሪያ ጊዜ ወጡ አለች ራቆታቸው ማለትዋ አውራቸው የታዩ ሳይሆን كهم بفيت يالا دروغوت نگر كقلبتات شو بلاي انجي كقلبتات شو بتاش راكوتات شو كزي كدرتات شو انتن انتن بكا يالم مدوت لبس بكا اندزي كنية بيتشا سيك امت يومي لبسو لبس لبسو بدن قاتي واتو والج تقول عايشة تقول خرج فقام صلى الله عليه وسلم عريانا يعني لابسا حتى ركبتي وليس عريانا يعني راقوتاچو مالت ادلم بزي هندا توسدوت فوطالنا نبياتشن وقبله بتام انقو اندزي قفارغو زيد ساموت مالت نو ونسي ان يلبس ملابس تقول عائشه اول مره انظر رسول الله صلى الله عليه وسلم بتلك الملابس لا قبله ولا بعده لما جمّر يا جزينا لما تشرّش يا جزي كذّام بفيت عليهم كذّب هالم نبياتشن التايم يهن لبسال لبسو ودوش سيوتو من دونه يلبسوت يعني ودسو ست كربي ما تلبسو لبس اندم اندنيا لبسان اتشر سري ويمدم شميز ارغو وطو مالتنو سايت تاوك اتشو لبس اند لبسوم رسوت اند لبسو عليك يه بتعام كما ودد يتنسانو يقول وتقول عائشة والله لو كان زيد حي بعد موت النبي صلى الله عليه وسلم لاستخلفه النبي صلى الله عليه وسلم والله عليك نبياتشن كما ماتاتشو بفيت زيد سلموتنا ونجي زيد بهوتو بنور نبياتشن صلى الله عليه وسلم سيموتو لا أبو بكر ولا عمر ولا عثمان ولا علي ولا أي كلام زيد يا أمة محمد خليفة النبي صلى الله عليه وسلم بلو إمرتو تنبر عليك سبحان الله ينبراتشو نبياتشن بزيد ينبراتشو فكر سيموتو زيد كنبوها لا زيد خليفة النبي صلى الله عليه وسلم يهون بلو يمرتو سنبر نبياتشن قدي አኢሻ በደንብ ነው የምታውቃቸው፣ ከእውቀቷ ተነሳ ነው የምትናገረው ያለችው። ናም ወቃሉ ምን አሉ፣ ለም ዩራ ነቢ ስ ሰለም። ይህ ነው በጣም የሚደንቀኝ ይህ ነገር ነው። ነቢያችን ስ ሰለም ታይቶም ተሰምተው አያቁም። ቢነሒ ብሂ ወቃሉ ለም ዩራ ነቢ ስ ሰለም የንተሕብ ያዕኒ የብኪ ወለሁ ሸሂቅ ኢላ ፊ መውት ሐምዛ ወመውት ዘይድ። ሐምዛ አጎታቸው ሲሞትና ዘይድ እብን ሓሪታ ሲሞት ካልሆነ በስተቀር ነሒብ ከጎረራቸው ተሰምቶ አያቅም። ነሒብ ምን ማለት ነው መሰላችሁ? ለምሳሌ አንድ ሰው ሲሞት ታለቅሳለህ። ስታለቅስ እንዴት ነው የምታለቅሰው? ወንድሞች ለምሳሌ አይንህ ልክ እንደ ጎርፍ እንትን ይሄዳል፣ እንባ ይፈሳል። እንባ ይፈሳል አይደለም? ይህም ልቅሶ ነው የሚባለው። ወይም ደግሞ ያኒ ታዝናለህ፣ ሰውነት ይንቀጠቀጣል። ይህን ገፍትሮ ሲሄድ ግን ነሒብ ይወጣል የሚባል ይወጣል። እንደዚህ ነቢያችን እንደዚህ ተሰምተው አያውቁም። የፈለገውን ሰው ቢሞት እንደዚህ አይነት ብሎ ተናንቀው እንደዚህ ድምፅ ሲያወጡ ሐምዛ ሲሞትና ዜድ ሲሞት ብቻ ናቸው አሉ። እንዴት ፍቅር ነበራቸው በዜድ ይገርማል። እና ሸሂቅ ሸሂቅ ማለት ያኒ ትንፋሳቸው ወደ ውስጥና ወደ ሸሂቅ ወነሂቅ ይላሉ። ዘፊር ሸሂቅ ወዘፊር ወደ ውስጥና ወደ ውጭ ሲወጣ ትንፋሳቸው ድምፅ ያወጣ ነበር ዜድ ሲሞት አሉ። ثم أراد النبي صلى الله عليه وسلم أن يزوجه فزوجه زينب بنت جحش زيلاي نبياتين صلى الله عليه وسلم كالله تلك تعزاز متانا እንግዲህ አሁን ዘይድ እብኒ ሙሐመድ ነው የሚባለው። ሙሐመድ ስ ላ ሰለም ግን አባቱ አይደሉም፣ ግን በነበረው ባህል ነው እንደዚህ የጠበቃቸው አይደለም። አላህ ስብሓነ ወተዓላ ይህን ባህል ቀርፎ ሊጠልጭ ይፈልጋል። ይህ ልጄ ነው ብለህ ባንተ ሊጠራ ሊወርስህ ልትወርሰው ይህ ነገር ያኔ ሊያስቆመው ይፈልጋል። አላህ ስብሓነ ወተዓላ ምን አደረገ? ዘይድ አረቢያ እንዲያገባ አዘዘ አላህ ስብሓነ ወተዓላ። ከዛ ቀጥሎ ዘይድ ዘይነብ ብንት ጀሕሽን ይጠልቅና ነቢያችን እንዲያገቡዋት ፈለገ። አላህ ነው የፈለገው እንደዚህ። ለምን? ምክንያቱም ዘይድ እብኒ ሙሐመድ ይባል ነበርና ዘይድ እብኒ ሙሐመድ አትበሉ፣ የሙሐመድ ልጅ አይደለም። አላህ እንደዚህ ሲል የሚሰማው ሰው የለም። ላኪን ምን አደረገ አላህ? ዘይነብ ብንት ጀሕሽ አምጥቶ ለዘይድ ይድራትና ከዛ ከዘይድ ደግሞ ፈቶ ለሙሐመድ ስ ላ ሰለም ዳራት። አሁን ምን አሉ ቁረይሾች? እረ ሙሐመድ አብደዋል፣ የልጁ ሚስት እኮ አገባ አሉ። አላህ ምን አለ? እረ ልጁ አይደለም፣ ካሁን በኋላ የሙሐመድ ልጅ ብላችሁ እንዳትጠሩት አለ። ያዕኒ ሹፉ አራደ ነቢ ስ ሰለም ነቢያችን እንግዲህ ዘይነብን አግባ አሉት። እሺ አለ። ዘይነብ አረቢያትን ቁህ የተጣራች አረቢያ ነች፣ አረብ ነች፣ የተጣራች አረብ። እንዲያውም ከነቢያችን ዘር ነች እሷ። ተማም ዘይድ አንድ ባሪያ ነው፣ ከዛ ማንነቱ የማይታወቅ ከዛ የመጣ አንድ ባሪያ ነው። አሁን ዘይድ ሊያገባሽ ነው ቢባል እሺ ትላለች? ዘይነብ አትልም፣ እምቢ አለች። ነቢያችን ምን አሏት? ዘይድን ታገቢያለች ስሏት፣ ላ አላገባም። እንዴት እኔ አረብ እሱ ባሪያ የነበረው ላገባ? አላገባም አለች። ጠይብ አግቢ ብሎሻል አላህ ስብሓነ ወተዓላ ሲሏት፣ ትእዛዝ ነው ሲሏት፣ እንግዲህ የአላህ ትእዛዝና የነቢዩ ትእዛዝ ከሆነ ما عندي اختيار مرجعه يلني مالك يفلاغوت نغر كونه كن الفلغوم بلا انبي عليك اغبي علوات نبياتش صلى الله عليه وسلم. كذا قران ورده قران تغسات قران زينبن يميمتا قران ورده انانتم سيتوچ انانتم وندوچ بزي قران مهد اندالبن قران ورده من يلال قرانو وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم. عند مؤمن ويم عند مؤمنة الله سبحانه وتعالى اندزي أين تفردى ورد سبال ويم نبياتي صلى الله عليه وسلم يهن أين تفرد ستو سبال عند سو مرجع اللوم مرجع اندين روم أسفل لقم يا الله تعزازنا يا نبيو تعزازنا بلو تنبرككو مكأبل اللبت. وما كان لمؤمن ولا مؤمنة إذا قضى الله ورسوله نبينا الله لتم عند نجر فردك وردوا أمرا أن يكون لهم الخيرة من رجاء اندين رو أسفل من مؤمن الخيرة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا. انقديه يه حديث يه قرآن لزينب مسلا لنجي متو بمتو لنيانو. يا أخي تعالوا إلى ما أنزل الله لا ما نبغى ينوي الله من قد أن فلق الله اندزي بالوال لا نيانو من دزي نلالن نبياتشن هنا قد أي ودهم بيا ودهم إن يانو ودالن إنا يهنا قرنا ما كان لمؤمنين ما ينبغي أي قبام أي هونم أي متأم لمؤمن ولا مؤمنة إذا قضى الله ورسوله يا نبيات شن تعزازنا يا الله تعزاز كورده عينه تشفنه لبه أطفته كتنه متقبله أنه من رجع لنور قطعت بلا ستود زينبنا قبات انديت قبات والله الله تعزاز سلوهنا نو. طيب كذا قتلوا من إلى الله سبحانه وتعالى وإذ تقول للذي أنعم الله عليه زيد مالتنا أنت محمد لذا زيد بن حارثة الله سوتوتاي ستو من دون سوتوتاي ستو سوتوتاي ستو ما أسلمي بنبياتشن أمني أسلمي إيه الله سوتوتاي نو وأنعمت عليه أنت دمو كسلمنا وبلاي دمو باريا ينبرو دمو نتعا وطاهو سلزي هلت سطوتا تقبلي عند سطوتا ككفر وطانا بسلمنا أمني هلت نيو سطوتا نبياتشن باريا ينبرنا نتعا وطوت لزي سو يو من تلو الله الله سبحانه وتعالى أمسك عليك زوجك من تغني مسلاتشو زيد بن حارثة زينب سياقبا زي دمو تلك تمرتنا ان وسدالن وندموچ انت سويه ان انت وندموچ زي يالاچو لا غباش لا تاله عند الفلغم ستل افلغ شاله واتبل درق اتون كني قالله وين بالنا مست تغابونا كان دامت بهلا الفلغهم تلالچ اني كانت قال طامنيم الفلغهم يا اخي لا تفلغ يالش الفتاش منامن دزي دزي حبة قبة الترق عند السريك على طفاء فلق له مكناتهم بزوستة يتقنينو إن الفلق متلحلج كان تقا طرو دستا دستا يالو نورو لمنور ألتشل متلحلج لا إنقن ألتوشم ألتقلقشم مالتو تقابينو واندموش شي تقابي بايهونم ديهونم بايهونم أنت راسه يتدار هوت دستاي للو يتدار هوت من يدرقال بالانس يالهون فكر انت ستودات انت اسوا ستتقلا من اين تدار نوه نقر رباك تو تو والله اندزي هتارقو بزوف تدارو شالو اندزي ميارقو. على كل حال زينب يا الله انت زاز تقبلج تفت رواقن لتقيرات تشلب تقلاتشو او ستودنو يا قباتشو انتنو يا قباتشو لزيد قنت الله شو على وددتشو انقل فات زيد زينب هل قزي شقرت فترة بطالج هل قزي على استنيالج بيه كانوا يمتعنا ودى نبياتشن قو يلال بك عند زيد الناقر يفلقنا كذا على زينب كوزاري كوني كسواكو ترون راد اللهم يالله منع من يلال نبياتشن من يلالو أمسك عليك زوجك الله كله نزل ميلو بالقرآن أمسك عليك زوجك واتق الله الله انفرا مستهن ياز زنبلا مستهن ياز يلوت نبر نبياتك يا رسول الله إني انديت نتعلق أتفلق على لهم كناتهم بقى اندزي طرو نور عدل اللي نميال لنو لمن طرو نور مكناتهم سواسات تود سلا قبارتشو أبو أنس أخي في الله ليلوشم ليلوشم قالو استيهتشن كوتار قواتنا بمجر الرشاء زاري أبو أنس على يهوتم يتالي أبو أنس الله ما شاء الله ما شاء الله أخي في الله وطأ مسلي على كل حال إيشن إيشن بتأم انتنج أنجب قابي انتنج أن زينب صحابية جليلة الله سبحانه وتعالى السنة دارات على مهر على ولي أمرنا يا قباك زينب عندما تكورا نبر أن أنت سيتوش تلالش لأن هذا أسرع أنت سيتوش يا نبي أحسن ميستوش أن أنت ميستوش كو أباتوشاكو يداراواتشو إن يقن مكرابت نقر بنور الله من فوق سبع السماوات السنو يدارين نبي أحسن كو زينب سيقبو على أنتن كونو على ولي أمرنا ولي أمروا الله نبر وكاتم أهون سمع الله تشنقني أهون نبي أحسن من يلتال يا زيد زنبلا هيدنا إرف طيب نبي أحسن زينب تسمع ما أحسن يمكن أتم دس سلال كوات يعني دستني هذا اللي تشم النابك أستيقر لا أمسك عليك زوجك واتق الله إلتال الله من على تشو أنت محمد زيد صفاتات أنت عندما تقبات تاك الله أنت وتخفي في نفسك ما الله مبدي سو مني لنيال بله فتات كمالت إشي فتاتنا إني لها قباتنا كمالت أتفتات يوم التلوكو عندما تقبات تاك الله أنت محمد نقري على أنت عندما تقبات تاك الله لمن دنو أتفتات يوم التلو سو انفرته كونو وتخفي في نفسك ما الله مبدي أن مفرات نبرا به يسو سو من يارق الله لانتي سلزي يعني زيد زينب مفتات اللبت بالله تزازنو مفتات اللبتنا كفتات بوهلا أنتن التاقبات هونال يه الله بعرشون وميازو تزازنو نبياتشن الشالونا زيد زينب تلقى عدوا سيش الرس الله داراتشو لنبياتشن يقول سبحانه وتعالى فلما قضى زيد منها وطرا يعني زيد كزينب يلا يلا يلاو قنينتنا يتدار هو سيش الرس فايلو سيزاقاو زوجناكها يا محمد دارنه زينب نتاقبات عززنا أقبهات لمن دزي هاد الركوتاك الله الله نميله لمن دزي هاد الركو إله لكي لا يكون على المؤمنين حرج في أزواج أدعيائهم إذا قضوا منهن وطرا وكان أمر الله مفعولا يعني هاد الركوت إلى الله سبحانه وتعالى يا زينب زيد بن محمد يمي بالو ينبرو أهن فرس مهون لما ساوك يعني زيدن يتألق زيد يتألقات أقبى الكون أقبهات سلزي يلجو ميست أقبته ولو لسد بهنا وتنش كذب هلاقن هقنا انتنو ينبرو به اللي فرسنو عليه الله سبحانه وتعالى فبدأت قريش أهون قريش عند المالات شومتنا تتكلم وتقول عيب عيب محمد تزوج بحليلة ابنه مثال ان الله لجواد اللتشميلان لانه كان يسمى زيد ابن محمد يهن كانوا بهلا نبياتشن مسدب كجمرو للا ايات دمو اورد الله سبحانه وتعالى من عليه ما كان محمد ابا احد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما رمشي دمو مشينو زيد يا محمد لجي هونو هندي زيد كل لا أبات له حارثة مبالو للا أنت كوالو إنديت محمد يزيد أباتي هونال لا كهم بهلا محمد يزيد أبات عدل لم ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين بلو الله سبحانه وتعالى بزيد مدمو. ولما طلق زيد زينبا زيد قدي زينب سيتألق تزوجها النبي صلى الله عليه وسلم والذي خطبها له زيد نفسه. يا الله يا الله نقر قدكونه أهون زيد زينب انتألق نبياتشن اللي أقبوها سيفلقوا أما لاجو منو يتلاكو زيد راسو تلاكي انديتي هنا لي إبراهيم سراج فاطمان أقبا فاطمة ستألقات دمو نبياتشن وتألق يالوت فاطمة ستألقات إبراهيم سراج أبو أنيس هو يمت أنا فاطمة اللي أقبا سيل اندي لمن دنو بارش لمن أتلكم لمن هرمنا تلكم إني أنت لك إني الله نعم يا الله تعزنا وإنا يعني زيد بن حارثة تنتنا بالواي نبرو أهون لنبياتين لأجل الله شو تلاك مارتنا سبحان الله. ولما طلق زيد زينبا تزوجها النبي صلى الله عليه وسلم والذي خطبها له زيد. ولكن العجيب حب النبي صلى الله عليه وسلم لزيد أعطاها ظهره وحب زيد للنبي صلى الله عليه وسلم استمر كما هو. العجيب تقال له حب النبي صلى الله عليه وسلم لزيد نبياتشن بتقام يودوت سلنبر زيدن اهون زيد تلوكو سيهد ودى زينب تنانتنا ميستو نبر كسو قايم تتنيا نبرشن قن اهون من الات السلام عليكم ورحمة الله ألنا جرباوان جرباون ستات مكهات ميسوا دلتش مهون جرباون ستاتنا فقال يريدك النبي صلى الله عليه وسلم بلو نقرات نبياتشن لي أقباش فلقال بلو بأدب نقرات ثم زوجه يهن نقر نقدي نبياتشن زينبنا قبو أهون زيد انتنو زيد مستي اللو مستو سلال اللو نبياتشن عند حبشية يدرواتان يدروت داروت عنديت حبشية لزيد بن حارثة داروت أم أيمن بركة الحبشية يمتبالو لزيد داروتنا فولدت له نعم عند لجوة التي ماتنو. وهنا حصل شيء أن زيد كان أبيض نعم من ولدك أسامة يمتبال لجوة التي ماتنو هون أسامة يزيد ليجنو. ولكن الزهلة عند بتام أستيقاري نقر تغني الزهلة أسامة سيولد الزيد موت اللي اكتمرت دمو نوست دالن زيد كان أبيض زيد من حارثة نجنو وكان أسامة أسود أسامة دموت قر ليج تولد. فمن سفهاء الناس كالنزاب بالقيوش هون قرشوش منالو بدأت تتكلم كيف هذا زيد نجنو لجو أسامة أسود نو انقدي أسامة يزيد لجاد اللم بلو مدفو يترت أرينقر مسراج أتجمرو. فذات يوم نبياتشن يتشقرو زيد بن حارثة يتشقري أسامة بن زيد هتسان نو سلزي أسامة كو يزيد لجاد اللم انديت تقري وتقلب لو سو سو سو سياوة سووسو عندك أن زيد بن حارثة لجون أسامة اكفارقو باندالغا تنيتو إيالو نعم عندو بتقام يزر يمياك سو بزار لفنا يزيدنا يلجو أسامة اقروش أيه سياي. قال هذا الأعرابي يقت أرتنياه هونو بتقام يزر نتن يميوك قال والله هذين الرجلين بعضهما لبعض النزي هلت إقر يسألنا ينتنو هلتم عندنا تشو يعني لجو كزيه يوت أنا وبلو مسكره كان يقال لاتشو بقريش نانتنا ساستمراتشو من دنيا الكواتشوت سلنتنو سلقابي تشعين توش سنوراتنا انتنا عندي سيت سيتا داري هنا بيت كفتنا متو هلت متو سووش قبو باتال كذا كارقزاش من الالو قد ارتونيش اهل الاثر يمي بالو اهل القافية የሚያውቁ ይመጡና ወላ ግንባሩ ለእገሌ ይመስላል፣ እግሩ ለእገሌ ይመስላል ብለው ይሰጡት አላልንም? አሁን ከነሱ አንዱ ይህን ገጠርተኛ አዕራብ ይመጣና እግራቸው ብቻ ሲያይ ይህ የዚህ ልጅ ነው ብሎ መሰከር አሉ። ወሀደ አልአዕራቢ ካነ ሚን አህል አልአሰር ፈፈሪሐ ነቢ ስ ላ ሰለም ፈርሐን ሸዲደን። ነቢያችን ከአላህ ዋሕይ አልወረደም፣ ላኪን ይህ ገጠርተኛ ይህ እግር የዚህ ከዚህ እግር የወጣ ነው ብሎ ሲመሰክር ነቢያችን የተደሰቱት በቃ ቁጥር ስፍር የላቸውም። ምንድን ነው ተደሰቱ? ለምን ይደሰታሉ? ዘይነብ እንትን ዘይድን ስለሚወዱ ዘይድ ቀጥተኛ የኡሳማ አባት መሆኑን የተመሰከረለት በጣም ደስ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ካነ ነቢ ሰለላሁ ዐለይሂ ወሰለም የፍራሁ ኢዛ ውጅደ ዘይድ ኢዛ ወጀደ ዘይድ ማ ዩፍሪሁ ወየተአለሙ ኢዛ ወጀደ ዘይድ ማ ዩእሊሙሁ። ሱብሓነላህ። ዘይድ የሚያስደስት ነገር ሲያገኝ ከሱ በላይ ነቢያችን የሚያሰቃየው ነገርና የሚያሳዝነው ነገር ካገኘ ከሱ በላይ ነቢያችን ያዝኑ ነበር። ምን አይነት ፍቅር ነው ይህ? አላህ ያወረደው ፍቅር ነው። በጣም ይወዱት ነበር ዘይድን። እና እንግዲህ አሁን እነዛ ሱፋሃ ባለጌዎች ቁረሽ ይህ ኡሳማ እኮ የዘይድ ልጅ አይደለም እያሉ የሚያወሩ የነበረ እነሱ በሚያምኑት ነው አላህ አስመሰከረው። እነሱ ይህን ነገር ያምኑታል፣ በባህላቸው አለ። አንዱ አህልል አሰር የትውልድና የዘር የሚያቅ ሰው መጥቶ ከመሰከረ ከቁርአን በላይ ወስዱት ነበርና ይህ ገጠርተኛ መጥቶ ይህ እግር ከዚህ እግር ነው የወጣ ብሎ መሰከረ ማለት ነው። ተማም ثم جاءت غزوه مؤته አሁን زيد بن حارثة رجال نو وند نو عند تلك طورنت بنبياتشن صلى الله عليه وسلم جزيه تكسته مالت نو يميغرماچو نغر بزيح طورنت اكلنت يلللاچو هولت طور نو يتغنانيو انديت እነዛ ነቢያችን ሰለላሁ ዐለይሂ ወሰለም ያሰለፉት 30 ሺህ ወታደሮች ነበሩ። አሚራቸው ዘይድ ኢብኑ ሐሪሳ ያደረጉት። ጠላቶቹ ሮማውያን ነበሩ፣ 180 ሺህ ወታደሮች ነበሩ። አንዳንድ ሪዋያ ደግሞ 200 ሺህ ይደርሳሉ አሉ። ተመልከቱ፣ ዘይድ ኢብኑ ሐሪሳ 30 ሺህ ወታደሮች ይዞ ሁለት መቶ ሺህ ወታደሮች ይዞ ደግሞ መጡ። አሁን አንድ የሁዲ ነበር፣ ሐሳድ በሐሰድ የተበላ ሰው ነበርና አሁን ዘይድን ወደ ጦርነት ሊሄድ አልፈለገም። ጀግና ነው፣ በጣም ወንድ ነው፣ የጦር ስልት ያቃል እና ስለ ሐሰደው ዘይድ ኢብኑ ሐሪሳ ወደ ጦርነት አሚር ሆኖ ወደ ጦርነት ለመሄድ አልፈለገምና ወደ ነቢያችን መጡ። መጣ ይህ ወዲ ነቢያችን ሳሰለም ወታደሮቹ ሲልኩት ምን አሉ? ኢዛ ቁቲለ ዘይድ፣ በዚህ ማዕረካ ዘይድ ከሞተ ከተገደለ ጃዕፈር ብን አቢ ጣልብ መሪ ይሆናል አሉ። ጃዕፈር ከሞተ ደግሞ አብዱላህ ብን ረዋሓ يهودي اسمه فنحاس يهودي وفنحاس يمي بالونو مت أنا لنبياتش من ألو يا أبا القاسم يقول في كتابنا بتوراتاتش عندنا قرال لي من دنو أن النبي صلى الله عليه وسلم أن النبي إذا قال إذا قتل فلان يكون أميرا فلان أمير وإذا قتل فلان يكون أمير فلان بله አንድ ነቢይ ከተናገረ እገሌ ከተገደለ ብሎ ነቢዩ ከተገደለ ሰውየው ይገደላል የሚል በተውራታችን አለ ብሎ ይህ ለነቢያችን ይጠይቃቸዋል። የአበል ቃስም የቁሉ ፊ ኪታቢና አነ ነቢይ ኢዛ ቃለ ኢዛ ቁቲለ ፉላን ኢዛ ቁቲለ ፉላን ፈላ ቡድ አን ዩቅተለ ለዚ ነቢይ ረሻሐሁ ልልቀትል። እና አሁን አንተ ዘይድ ሊገደል ነው ገደለ ብለሃል፣ እንግዲህ ሊገደል ነው አለ። ነቢያችን ዝም አሉ። أوليس كذلك يا أبا القاسم يهدل لهم من ديالو تنان نبياتش نزمانو يهودي وفتنا لفتر النو ودى زيد هيده ودى زيد هيد نامنا يا زيد ألو نعم عند نبي بتوراتاتشن يالو عند نبي إقالي كتقدلي بلو كتناقري يا إقالي يقدلال سلزي أنت لتقدلن هنا ودى بيته هيده لناتهنا لمستهل لجوتشه سلام بلاتشو شنيا على ملسم وموت الله بله نقراتشو بلو يهوديو اندي ملس يادر مكرال لمن لأنك أنت ستقتل نبياتشو يقدلال سلالو لتموتنو ولتنيا ما سرجا دمو اندي تشلال له يا زيد سوستشي سلاساشي عدل موندموي سوستشي نو سلاساشي عدلو يزيد سوستشي بيتشانا اتشو كرتار قولين سلاساشي عالكوت زيد يازا اتشو واتادروج سوستشي 3000 بك اندزي بيتشانا اتشو والعدو 200,000 تلاتو شو دومو هلت موتو شينا اتشو بربكم قلولي سوستشي واتادروج كهولت موتو شو التادروش مليار غوناتشو توف بلو انكوان مراكاتشو بيتفو انكوان قال ولو ما قلت قد قتلت ورأيت أهلك مرة أخرى فذلك خير هيدنا كبيت سوشيه تشنتهنا بكناه ثم لتقدلنو مجمرا نبياتشو يقدلال بلوان هولتانيا انت سوستشي والتادروش يزه ولت متو شي وتادر اندي تشلال لها لونا ولكن اننا انت بنهون الشي اللي نبر ودا بيت سوبچ هجه دهنا هونو لاچو نبر لكن زيد لا فقال له زيد زيد من بلو ملسلت لزاي هوديو اشهد انه رسول الله وانا ما اذهب الى اهلي بل اتوكل على الله له انت يهودي محمد نبياتنا رسول مهوناچو امنا له ያሉት ነገር ደሞ ኡነት መሆን አምናለሁና ግን እኔ ወደ አላህ ተወክዬ ነው መሄደው እንጂ እንደ ህፃን ያለቀስኩ ያ اخوة زيد كان عبقري አሁን ጦርነቱ ሊጀምር ነው ወንድሞች زيد ትናንትና ባሪያ ሆኖ ተሽጦ የመጣ very brilliant እና ሐሪፍ ሰው ነበርሉ ምን አደረገ አሁን ሶስት ሺህ ወታደሮች ብቻ ነው የያዘው የሚመጣው ጎርፍ 200,000 ነው ሁነታው አየና እሱ ነው እንግዲህ አሚር ያለው ሁነታው አየውና በሙሉ ምን አለ እናንተ ሰዎች አላችሁ ለነዚህ 3000 አንድ ቦታ ፈልጉልኝ ጠባብ የሆነው ቦታ ፈልጉልኝ አለ ሸለቆ እንደ ሸለቆ በሁለት ተራራ እንትን ያለው ጠባብ የሆነው መንገድ ፈልጉልኝ አለ ለምን ነው ሲሉት 3000 ወታደሮች ይዤ እዛ ሄዳለሁና 200,000 ወታደሮች ሲመጡ 200 በሙሉ አይገቡም ምክንያቱም መግቢያው በጣም ጠባብ ነው 2000 3000 ሰዎች የሚያስገባ ጠባብ ቦታ ነው አለ فقال زيد فتشوا لي مكان ضيق فأشاروا إليه مكان اسمه مؤتا مؤتا يمبالو بوتا تأباب بوتانو عند كيلومتر هونال تأباب ما سالفيانو فأدخل الجيش كلهم هناك سوستش والتادروش الزاس قباتشو لمن تاقالاتشو لأن العدو 200,000 ولتمتوشي سفي ميدا أغنيتو ندو غرف كمتا سوستشي اندنجرامي بلاتشو لكن اتب بلاتشو تأباب بوتا مرت انا النزا هلت موتشي سيمتو بمولو لقبو ايتشلوم هلتشي شيئا مستمتو سوستشي سوش يتقفافونو ميقبو وسامة بن زيد زيد بن حارثة زا منقدي قوياتشونا لاس سارقو اتفاتشو المالتنو مكناتهم بمولو لمتو ايتشلوم يقول لك شنقدي يتقر مري اندزي مهونا اللبات وزيد يحاربهم بعدد المسلمين 3000 ወታደሮች ይዘው በዛ በሸለቆው ደጃፊ ቆይና ብቅ ሲሉ ቁረጣቸው፣ ብቅ ሲሉ ፈጃቸው፣ ብቅ ሲሉ ያኒ ያጭዳቸው ነበር። طيب 30000 الرومان لما سمعوا النزاع رومويان يزيد ومحمد وتدرجكو 3000 بتشاناچو سيسمو በጣም ደሳላቸውና ምን አደረጉ? ያው ማዕረካው ጦርነቱ ያኒ በ3 ሰዓት ይጨረሳል። 200000 ወታደሮችኛ ለ3000 3 ሰዓት ቢፈጅም ነው ብለው የሳቁ የተጫወቱ መጥ ማለት ነው። ጦርነቱ ስንት ፈጀ ታቃላችሁ? 6 ቀን ቆየ። እነዚህ 300 3000 ወታደሮች የዘይድ ኢብኑ ሐሪሳ ለ6 ቀን ያጨዱ ያጨዱ ስንት ሺ የሮማውያን ወታደር ሬሳ በሬሳ አደረጋቸው ዘይድ። በመጨረሻ ከስድስት ቀን በኋላ ገደሉ ከነዛ ሮማውያን። አሚራቸው ሰበሰባቸውና ምን አላቸው? አይሁል ጁኑድ እናንተ ወታደሮች አሁን ስልታችን መቀየር አለብን። ምንድነው? እቅትሉ ዘይደን አሉ። ዘይድ ባንዴራ ይዞ ስለነበር መጀመሪያ እሱን ግደሉትና ከእጁ ባንዴራው ሲወድቅ ህዝቡ ያኒ ፍራቻ ይገባቸዋልና ብትንትንትን ይላሉ ብሎ ይህን እቅድ ሲያመጣ ልክ እንዳለው 100 ሰዎች መጡና ዘይድን ገደሉት። ታቃላችሁ? 100 ሰዎች ለዘይድ ብቻ መጡና በጦር ተወርዋሪ በሰይፍ ምናምን ገደሉት። እነዛ ታሪክ ጻፊዎች ምን ይላሉ? فتجمعوا 100 فقتلوه ووجد سهام في جسده مثل القنفذ. قنفذ በማርኛ ነገሩ ቁንፉዛ ይህችን ያላት ቅንፍዝ እንላታለን በትግርኛ። በማርኛ ምን ትባላለች? ቅንፍዝ ማለት በጀርባዋ እሾህ ብቻ ያለው ትላልቅ ረጅም ረጅም እሾህ ያለው ጃር ጃርት ትባላለች። አስክ ጃርት እሺ ጃርት። ዘይድ ኢብኑ ሐሪሳ ተገድሎ ሲሞት በጀርባው ልክ እንደ ቁንፉዛ ጦር እዛ የወረወሩለት ጦር እዛ ተተክሎ አዩት ማለት ነው። فقال صلى الله عليه وسلم وهو في المدينه زيد بن حارثه كوتادروچو موتا የሚባለው ሩቆ የሚገኘው አገር ነው ያለው። ነቢያችን በመዲና ሆኖ ጅብሪል መጥቶ ነገራቸውና فقال النبي صلى الله عليه وسلم حارب زيد والان قتل قتل زيد ብዙ ጦርነትና ጥሩ ትግል አደረገና አሁን ገደሉት አሉ ነቢያችን። አለቀሱና ከዛ ከቤታቸው ወጥተው ወደ አንድ ቦታ እየሄዱ በመንገድ አንዲት ህፃን ልጅ አገኙ። ህፃን ልጅ ስትሄድ አገኙ። የማን ልጅ ነች ታቃላችሁ? የዘይድ ኢብኑ ሐሪሳ ልጅ ነች። አነሷትና እቅፍ አርገው وهي بنت زيد فحضنها وقبلها وبكى بكاء مرا حتى سمع نهيجه او نحيته نالك اسنا نبياتين دبصاچو تسمى يميبال دبص تسمى يزيد لجن بتشا سيايو معناتنو. فساله واحد حتى انت يا رسول الله تبكي هنا اين تلقصو تالك ساله بلو عنده سي طيقاچو ነቢያችን ሰለላሁ ዐለይሂ ወሰለም የመለሱለት ለሁሉ ሰው የሚመለሱለት ነው። ይሄን ረህማ ነው፣ ይሄን ሸፈቃ ነው፣ ይሄን እዝነት ነው ብሎ ነው የመለሱለት። وقال والان زيد قتل سيلوت زيد والان زيد في الجنه الو ودياون تجدل ከስንት እስከ ስንት የሚሆን ጦር በሰውነቱ ላይ ተተክሎ ተገኘ። አሁን አሁን ጀና ገብቶ ጅብሪል ነግሮኛል አሁን ዘይድ ወደ በጀና እየዋኘ ነው አሉት ነቢያችን ሰለላሁ ዐለይሂ ወሰለም። ويوم اخر يقول صلى الله عليه وسلم رايت في الجنه جاريه አንድ ቀን ደሞ ነቢያችን ምን አሉ? ጀና ገብቼ አንዲት እንዴት የመሰለች ቆንጆ ልጅ አገኘሁና فقلت هي زوجة زيد بن حارثة بلو أبسرون يا النبي أجن. ولما رأى عمر بن الخطاب حب النبي صلى الله عليه وسلم لزيد نبياتشن بدم عمر بدم بيتملكته نبياتشن صلى الله عليه وسلم زيدن انديت ندم يودو بدم بسيات انا بغيزيو مالت نو بعمر غيزي كطرنت يمتا يتماركه ورقنا چرق كله لصحابوچو سيبتننا سيادلاچو من ادرج عمر لزيد بن حارث لأسامة بن زيد زيد وند لج مالتنو لأسامة بزو جنزب سيست للجو عمر بن الخط للجو عبد الله بن عمر تكيت جنزب ست مالتنو جنزبو يا منجستنو إنما نادرج عمر للجو عم سابر سيست لزيد فغضب عبد الله يا عمر لي تقطع فقال عبد الله يا أمير المؤمنين أتعطي أسامة أكثر مني؟ أسامة ابن زيد كان يبلاي تسطو عليه إني أنت لجنين صحابينين كسوبة في ثنتني أدركوت يتولنكوت يسلمكوت انديت لأسامة أنجزي تسطو عليها له يا عمر تمركتون قدي قال نعم يا بني نعم أنت لجي لكنو كان تبلاي أسامة نسطو عليه لمن؟ لأن أسامة كان أحب إلى النبي صلى الله عليه وسلم منك أسامة كان تبلت نبياتين يودت نبر وأبوه يانتا يا أسامة أبات دمو زيد كان أحب إلى النبي صلى الله عليه وسلم من أبيك كأباته دمو أباته ما أنه عمر سكنه صلى رسوله من ناقره أباته كان يبلت نبياتين يودت نبر ልጁ ደሞ ካንተ በለጠ ነቢያችን ወድ ነበርና የነቢያችን መውደድ አይቼ ነው ካንተ በላይ ሰጠሁት አሉ። قال العلماء ان زيد شعر بالحزن زيد በጣም አዘነ አሉ። ለምን አዘነ? ሁለት ነገር ከሰረና በሁለቱ ነገር በጣም ያዝን ነበር። لكن الله سبحانه وتعالى تكالت له من دنو يعزنو يسعزنو من دنو يتكالت قال العلماء التاج الذي كان على رأسه وهو كونه ابن محمد ابن محمد يبال نبرنا الله سبحانه وتعالى ابن محمد يبالو سمنت كونا زيد بن حارثة الودابات ملسو سلزي زيد بن محمد سيبال تلك تلك تلك انت النبر عند جنرال عند تلك ما ارق نبر ينقر الله وسدبت ماتنو بطعم ازنوال ابن محمد مالتو سلك اره بطعم يازن نبرالو هلتنيا خسير زينب بطعم يمودات ميست زينب يمتبالو فتات بمفتاتو بطعم ازنه مكناتهم السي ودات نبر السواقن اتودو نبر ولكن النزي هلت خسارة الله سبحانه وتعالى تكالت بمن تكالت بأن ذكر اسمه في القرآن أبدا بقرآن عند بسم يتتكس يلم زيد بيتشانو ستتكس دمو بطرون يتتكسو النا يهن نقر سيسما هلو يمياساز النقر بك هلو تأفار لتمالتنو النا يه زيد ابن حارثة إبالال አሁን ወደ ልጁ ከመሄዳችን በፊት እንግዲህ አሁን ወደ ልጁ ይሄዳለው ኡሳማ ተብኒ ዘይድ የሚባለው ወደሱ ይሄዳለው ግን ወደሱ ከመሄደ በፊት ወንድሞች እስቲ ላለፈው ትንሽ ስለ ዘይድ ብዙ ትምርት የምንወስድበት ነጥቦች አሉና እስቲ መላሳችን ክፈቱልኝ አንዳንድ ነጥቦች ኮት አረግ ነበር የምትከታተሉኝ ከሆነ ነገሩ ለዘይድ ሳይሆን ለኛ የመጣ ጥቅም ብዙ የተጠቀ ደቂቃ ለ10 ደቂቃ እንትኑ ማይኩን ሰጣችሁና የዘድን ታሪክ በተመለከተ አንዳንድ ነገር አሰሙን እላለሁ ማይክ ፍሪ አለይኩም ወራህመቱላሂ ተዓላ ወበረካቱ نسمع يا جماعه الخير نسمع طيب الحمد لله رب العالمين، وأصلي وسلم على سيدنا محمد وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي سيدنا محمد صلى الله عليه وعلى آله وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. وبعد، أستاذنا وشيخنا الجليل شيخ إبراهيم رفع الله شأنك وقدرك في الدنيا والآخرة، وعز الله مقامك وطول الله عمرك، وجعل علمك ممن ينتفع به الإسلام والمسلمين، وجعل ذلك خالصا لوجهه الكريم، إنه ولي ذلك والقادر عليه. وعلى كل حال أيها الإخوة، عند سمعنا قصة زيد بن حارثة رضي الله عنه وأرضاه، سمتنا المعتنى أن زيلاي قدم كتست أن نتم على تنو أن تناقروا بثبلا كتتقوم وسط عند سو ك الله سبحانه وتعالى زيلاي حكمة ربانية زينب بنت جحش رضي الله عنها زيد ابن حارثة كقبات وهالا انك فتات وهالا نبيات صلى الله عليه وعلى اله وسلم ان دا قبات ملكتنا الماتنو، ولكن ايه يا الله سبحانه وتعالى تزازنا، وما كان لمؤمن ولا مؤمنة اذا قضى الله ورسوله أن أمرا أن يكون لهم الخيرة من أمرهم، ومن يعص الله ورسوله فقد ضل ضلالا مبينا. نائه هي الله سبحانه وتعالى تزازنا نزام دمو نبيات صلى الله عليه وسلم تزاز سلال لبت مجمرا إيه نهول لغر كتاب وحلانو يا قبا إيه ما ننجم سو كن قدم كتست النتب عند سو مستو الفلقهم إيالج كسوا غر منور يهونال أيهون ميبال نغر إيه نغر نبرا نتبو معاتنو እና አንድ ሰው ይህ ነገር ኑሮ አይባልም። ማንኛውም ሰው ከመስቶ ጋር ደስታ የማገኝ ከሆነና ሁሉ ጊዜ ንዝና ዜና ጭቅጭቅ እንቅፋት የሚፈጠር ከሆነ ከዚህ አይነት ነገር መራቅ ግድ ይላል ማለት ነው እንጂ በግድ ይጠቆናት። ያው ሐቂቀተን መሐባ የሚባል አለ ዒሽራ የሚባል አለ። ولكن يعني اصلاح ከሌለና እርስ በርስ መረዳዳት ከሌለ ምን ፋይዳ አለው? ይሄ ነው የሚታየው እንጂ ስለ ፍቅሩ ስለ መሐባው አይደለም እናወራው ማለት ነው። እና እዚህ ላይ አላህ Subhanahu Wa Ta'ala ከጠቃሚ ነጥቦቹ ማለት የምንለው ማለት ነው ቁርአን ውስጥ በስሙ በሐቂቃ የተጠቀሰ ጭራሽ የለም ማለት ነው። እንደዚህ አድርጎ ማለት ነው እንደ ዘይድ ማለት ነው አላህ Subhanahu Wa Ta'ala እዚህ ላይ ወይል ተቆሉ ለልዚ አንዓመ አላሁ ዐለይሂ ወአንዓምተ ዐለይ አምሲክ ዐለይከ ዘውጀከ واتق الله وتخفي في نفسك ما الله مبديه وتخشى الناس والله احق ان تخشاه فلما قضى زيد منها وطرا فلما قضى زيد على منها وطرا زوجناكها لكي لا يكون على المؤمنين حرج في ازواج ادعيائهم اذا قضوا منهن وطرا وكان امر الله مفعولا. ان زي لا يدغمو يمتايو قدم والله كم يتكسو دغب محبه المؤمنين بعضهم لبعض. زيد زينب كفتا بوهالا مرتو دغمو للنبي صلى الله عليه وسلم اداراچ معنا بغض دلللاچونا ارس برساچو معناتنو رحما بينهم الله سبحانه وتعالى تكسا معناتنا محمد رسول الله والذين معه اشداء على الكفار رحما بينهم تراهم ركعا سجدا يبتغون فضلا من الله ورضوانه. سلاذي معناتنو ارس برساچين ايه محبار ميزايو زاري اسكي አንድ ሰው መስቶን ይፍታና ከዛ በኋላና ንካህ ሰረሊ ነገ ያቺ ዞሮ አያውም ጭራሽ እዛ አከባቢ ማይደርስም ሂዶኒካ ሊያስረለት ይቀርና ቀናቱም እንደዛም ደሞ ጭካኔው ብዙ ነገር እንደዚህ አይነት ማለት ነው ማህባ የለም ማለት ነው። እኔ ራሴ መስቴ ፈታሃተን እጄ ነው እንዴ ለሱ ምንድነው ወክልና እጄ ማረው ይላል ያኔ በጣም ማለት ነው ህቅድና ሐሰድ አለው ማለት ነው። ወላኪን المؤمنون ነቢያችን ሰለላሁ ዐለይሂ ወሰለም عند تقاتل مالتنا مثل المؤمنين في توادهم وتراحمهم وتعاطفهم كمثل الجسد الواحد إذا اشتكى منه عضو تداعى له سائر الأعضاء بالسهر والحمى. وقال صلى الله عليه وسلم في حديث آخر: المؤمن للمؤمن كالبنيان يشد بعضه بعضا. الذي مؤمنوج إرس برساتو الذي إرس برس يمت أنا كروناتو ميقاقمونا عندنا قدمو سيدرس اللاتو دسي لاتوال عندنا قدمو بدمو الذي ما أتنو قريلو عن ما أتنو سلذي ما أتنو إرس برساتو الذي موادرنا مفهك على اللبن كذي تاركو تلو هناك درسو كمنوس دو نتبوتي هنا ما أتنو. لمن نبي صلى الله عليه وسلم في حديث البخاري من حديث أنس: لا يؤمن أحدكم حتى يحب لأخيه ما يحب لنفسه. بالوال لا يؤمن أحدكم أي لا يكمل إيمان أحدكم. لا يؤمن مالت إيمان اللي هو ما تدلم نفي الإيمان سيكون الذي لا يتفلقه نقنه نكامل أي هون منه يتفلقه. لا يؤمن أحدكم حتى يحب لأخيه إلى أن يحب لأخيه ماته ما يحب لنفسه لراسه يمودو نقر لو أنه مسكم يودي درس ماتنه. هيك هنا مالتنا إرس برساتن ما فاكرنا موادد إنو ربنا ماتنه. ولتن يعني نقر دمو إذي لاي كان تبوتش كم نتكلم نجار إثبات أو نفي النسب بالبصم بالبصمة الوراثية مبالا لما أتنو أن كتتكثو قيافة يمبالو ما أتنو إيه قيافة يمبالو بس ما أتنو وين دمو من يمبالو ما أتنو إيه دي إن بي مبالو ما أتنو إيه القيافة مبالو إيه نبي عليه الصلاة والسلام زاري هي راسو علم يترقاقتنا يتاوكا نبياتنا عليه الصلاة والسلام يسو جيد سماتنو مدنو أسامة ابن زيد سيولد مالتنو زيد أشقر اللون نبرا مالتنو اندازام دمو أسامة أسمر اللون نبرا كذا بوهالا بقائف ماتا قائف مالت ناتي معتنو ملكة لتو قيافة مالت علماء وشند السوقوت من عليه ملكة فنية تتيح لمن توافرت فيه أن يعرف وجه الشبه بين القريب وقريبه. إن هي أباتنو هي آتنو هي مدنو وندمونو بلو ويندمو وندمو عدلن بلو يميرقا قيت أبتنا برماتنو. كذا بو حالا يسوي متى سوي متى ماتنو مجزز بالا سويو كبني مدلجنو እና ደሞ በዚህ ነገር ውስጥ በዚህ ፈራሳ የታወቁናቸው ማለት ነው። ከዛ በኋላ ሰውየው መጥቶ ካያቸው በኋላ አየና ኡሳማ እና ዘይድ ራሳቸው ተሸፍኗል ነብያችን ሰለላም ተሸፍኗል ማለት ነው። ከዛ በኋላ እግራቸው ግን የታየ ነው የሚገርመው እግራቸው የታየ ነው። فنظر الى الاقدام እግራቸውን አየና وقال ان هذه الاقدام بعضها من بعض على ان انذي እግሮች كفيل بكفيلاتو يمين مساسلون على من عيا يمان نجر يا أسامانا يا زيد أباتون ما تنو سيعي ما تنو سويو إيه من دنو يمساسل على نزيه لتو على كذبوا هلا إيه سويو نسبا لون عشو بملايتو ملك عشو بملايتو رأسه ما تنو إيه لون ما تنو إيه لمن دنو أجنانيو ما تنو لمن አብዛኛ ጊዜ ማልክ ማለት ነው ያኒ እሱ ጥቁር በመሆኑ ወይ ደሞ እሱ እንደዚህ በመሆኑ ምንም ነገር አይደለም ማለት ነው። ለምን ድንገት ከአጅዳድ ውስጥ ሊኖር ይችላል ግዴታ አባቱና እናቱ መምሰል የለበትም እናቴን አባቴን እጭ ከሆነ እኔ ግዴታ እንደነሱ ማለት ነው መሆን አይደለም ድንገት ማለት ነው። ጻጉሬ ግርጭጭ አለ ወይ ደሞ ማልክ ደሞ ጥቁር የሆነ ቢሆን ከአንድ አያቴ ሶስተኛ አራተኛ ቀን ማለቶችስ ጥቁር የሆኑ ሰዎች አይታጡምና ወደ እነሱ ወጥተው ይሆናል ይባላል ማለት ነው። ስለዚህ ማለት ነው إمام أحمد بن حنبل ترمذي عند ذا من سائب بن ماجة أبو داود من ذقبو نبي صلى الله عليه وسلم حديث عائشة وهي أن رسول الله صلى الله عليه وسلم دخل علي مسرورا تبرق أسارير وجهه في تأتي يانس أبارك كدست بذات قبو بنالك عائشة رضي الله عنها فقال من على ألم تري أن مجززا هي مجزز مبالو نظر آنفا إلى زيد بن حارثة إلى زيد بن حارثة أو أسامة بن زيد فقال إن هذه الأقدام بعضها من بعض قالوا أن نبي أتساتن دس على شو بتأم دس تسمى شو إيه مجزز مبالو سوية قائف يعني مدنو زر مياك أو نا وين دمو عند ملك نايكو أيتو إيه ملايات يمتشلو ماتنو بتأم ماتن الذي من على إن هذه الأقدام على له ندي ولدتو إجروتش ساعة شو بعضها من بعض كعند يوطن من مسلم بلو مسكرة نبي عليه الصلاة والسلام بقى دس سألاته دخل علي مسرورا دس تنيا هنا قبوين تابروك أسارير وجهي بقى في تاتو دس تيانس أبارك أنا بقى يابلت ألت ألت عائشة رضي الله عنها. وفي رفض أبي داود بن ماجه ورواية لمسلمين والنسائي والترمذي ألم تري أن مجززا المدلجي رأى زيدا وأسامة قد غطيا رؤوسهما بقطيفة وبدت أقدامهما فقال إن هذه الأقدام بعضها من بعض. قال أبو داود أبو داود معلي صاحب السنن كان أسامة أسود وكان زيد أبيض آله إن إيه معتنا وبتأم يمي قرم تاريكنا إيه نقر معتنا ولا تنما مردات على بننا إيه نقر الله سبحانه وتعالى يعني بذو تكم نتبوج كمن وصدو هنا عند زام دمو كدرسو يمن وصدو لقر ياو عند تكسنو عندنا محبة المؤمنين بعضهم لبعض ولتنا دمو يه إثبات الوراثية بالبصمة نفينا إثبات مجنو بزينو عند زام دمو الله سبحانه وتعالى نبي صلى الله عليه وسلم عندنا قر كاززو معتنو قديتا مقبل دالن يا سجا معتنو بليل آياتم دمو فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما. عند دام دمو ذي لاي محمد عليه الصلاة والسلام لجوا عدلم بمالتهم دمو ذي لم يسايو لم دنو نفي أدركو كتب على نبيات عليه الصلاة والسلام حتى كراساتو يتولدوا لجوش راسو النورماتو ثلاثي ما كان محمد أبا أحد من رجالكم يالو ودفيت آياتو ماتو لم دنو نبي صلى الله عليه وسلم وخاتم النبي عرقاتو لما دنو لجو تشاچو بينورو يورسو نبرا محمد دمو لجالو كتبالا يهي ورسنا يهي دمو ياسيزا كسوبو حالا متكاتي اللو باتن نوم ياسيزونا يهي نقر دقمو انداي نور تبلون الله سبحانه وتعالى ما كان محمد أبا أحد من رجالكم ولكن رسول الله فليس أبا زيد أي والده فلا يحرم عليه تزوج ምስክር ታመጣለህ ወይም ደግሞ 80 ጀለ ትጀለዳለህ። ለምን ይህን አይነት ቅጣት ተሰጠው? ምክንያቱም ወንጀሉ በጣም ከባድ ስለሆነ። ስለዚህ የእኔ ልጅ አይደለም የማለት ጉዳይ እንኳን በምላሳችን በጭንቅላታችን መምጣት የለበትም። ይህ ነገር አንድ ቀን ተገኘ እኮ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ይህን ነገር ተከሰተ። አንዱ መጣና ለነቢያችን ምን አላቸው? ልጄ እኮ ከሚስቴ የተወለደ ልጅ እኮ ጥቁር ሆነ። እኔና ሚስቴ ነጮች ነን፣ ግን ልጄ ጥቁር ተወለደ ብሎ ሸክዋ ወይም ደግሞ ክስ አቀረበ ወደ ነቢያችን። ወላኪን አረሱል ሰለላሁ ዐለይሂ ወሰለም ምን አለው? አለከ ኢብል፣ ግመሎች አለህ አሉት። አው ምንድን ነው? ወላ ሁሉም እንደዚህ ናቸው፣ ቀለማቸው ያኒ ነጭ ናቸው ምናምን ብሎ ነገራቸው። አፊሁም አውረቅ ያኒ አንድ ጥቁር ወይም አንድ ከለር ያኒ ከነጭ ሌላ ይህን አይነት ከለር የላቸው ማለት አለ እንጂ። ጠይብ ከምን መጣ አሉት። ወላሂ ሙምኪን አሳበሁ ዕርቅ፣ ሙምኪን ከአያቱ ከቅድመ አያቱ የወሰደው የቆዳ ከለር ሊሆን ይችላል አላቸው። ፈነቢ ስ ሰለም ቃል ከዛሊከ እብነክ፣ አባት ያንተ ልጅ ደግሞ ልክ ከቅድመ አያቶቹ ከአያቶቹ ከቅድመ አያቶቹ የወሰደው ዕርቅ ሊሆን ይችላል። ስለዚህ ለምን ትጠራጠራለህ ብለው ልቡ በጣም አለሰለሱትና አልሐምዱሊላህ ብሎ ልጁ ተመለሰ ማለት ነው። ስለዚህ የውላችሁ የኔ ልጅ አይደለም የኔ ልጅ አይመስልም። ደግሞ ከዚህ አልፎ ደግሞ ምን ይላሉ? እንዴ እገሌ እገሌ ወላ እሱ አይመስልም። ኒንጃ ምን ነካቸው እነዚህ? ሁለቱም በጣም ነጭ ናቸው። ጥቁር ከየት አመጣችሁ ሚስቱ ትላለ። ትልቅ ስድነት እኮ ነው ይሄ ነገር፣ ትልቅ ፊትና እኮ ነው። ሁወ ምን አዕዘም ምን ከባኢር ዝኑብ ነገር፣ ይሄ ነገር ነው ብዙ የሚያጣላ በል የሚያጋድልም ሊሆን ይችላል። ስለዚህ ወንድሞች ይህን በዚህ አይነት ምላሳችን እንታረም። የምታስታውሱ ከሆነ ከአንድ አመት በፊት እኔ ዑለማዎቹ ሰብስቤ የፈትዋ ቡድን ብዬ ጠራኋቸው። እነ ሼክ መሐመድ ሐሙዲን፣ እነ ሼክ መሐመድ ዘህረዲን፣ እነ ሼክ ባብ መካ፣ እነ ሼክ ሰዒድ የነበሩት ሼኮች ዑለማዎች እንደዚህ ሰበሰብኳቸውና እባካችሁ በዚህ ሩሞች በጣም መጥፎና የተሳሳቱ ፈትዋዎች እየሄዱ ናቸው። ማንም ሰው መጥቶ ማይኩ ይዝና ኡስታዝ እንደምናችሁ ደህና ናችሁ ወይ ጥያቄ ያለኝ እሺ ጠይቅ ይላል። እሱ ኡስታዝ ተብሎ እኮ ነው። ምንም ነገር ያነበበው መጽሐፍ ሊኖር አይችልም። ሼክም የለውም። ወይም ደግሞ ዝም ብሎ አንድ ሶስት አራት እንትን መጋዚን አንብቦ ይሆናል ወይ እንደዚህ ነው። እና ይህን ይህን ምን ይመስላል ይላል። እሱ ይመልሳል። ሼክም አይደለም፣ ኡስታዝም አይደለም፣ ተማረም አይደለም፣ አስተማሪም አይደለም፣ አለምም አይደለም። እንደዚህ ይህን ሳይ እኔ በዛ ጊዜ አራት አምስት ነጥቦች ነበሩ ስሰማቸው ቆዳዬን እንደዚህ በቃ እቅሸዓረ ጅልዲ ሐቂቀተን ይህን ፈትዋ ስሰማ። ይህን ነገር ዑለማዎቹ ሰበሰብኳቸውና ይህን ነገር ነገርኳቸውና በጣም እንትን አሉ እነሱ፣ ቀፈፋቸው ይህ ነገር ሲሰሙ። ከሰማሁት ፈትዋ የነገርኳችሁና ለዑለማዎቹ የነገርኳቸው ይህ ነው። ምን ነበር? አንዱ ምን ብሎ ያስተምር ነበር? ማይኩ ይዞ በዚህ በዳሩ ቢላል ምን ይል ነበር? ያኒ አንዷ ጠየቀችውና እሱ ምን ይላል? ልጅ እኮ አባቱን ካልመሰለ ባልና ሚስት ወደ ሆስፒታል ሄደው ጂናቸው መመርመር አለባቸው አለ። ሽል ከላም ሀዛ ያኒ ሁሉ ሰው ሁሉ የወለደ ሰው ልጆቹ እሱን ካልመሰሉ ባልና ሚስት ሄደው ሆስፒታል ጂናቸው ያኒ ሁለቱም ስፐርም ይሰጡና ከዛ ኋላ የነሱን ዘር የነሱን ጅል ታይቶ ተመርምሮ ይህ ያንተ ልጅ ነው ያንተ አይደለም። ምን አመጣው ይህ ነገር? ፊትና እኮ ነው ይህ። አሁን ሁሉ አባት ሊጠረጥር እኮ ነው፣ ሁሉ እናት እኮ ልጠረጥር ነች። ያኒ እዛ በፓልቶክ የሚሰሙ የነበሩ ሰዎች ወላሂ ብዙ ጠረጥሩና ፊትና ሊገባቸው ይችላል። ሀዚ ለይሰ ፈትዋ፣ ሀዚ ፈትዋ ሸይጣንያ እብሊስያ፣ በጣም ለፊትና የተሰጠ እንትን ነው። እንደዚህ የሚል ሸርዒ የለንም። እንዲ አሁን የኔ ልጅ ሁሉም አንድ መምሰል አለባቸው እኔን መምሰል አለባቸው የሙሐመድ በድር ልጆች ሁሉም ሙሐመድ በድር መምሰል አለባቸው እንዴ ማን ነው እንደዚህ የሚለው ሳይንስም እንደዚህ አይልም ሸርዕም እንደዚህ አይልም ላኪን ወላሂ እንደዚህ ብሎ ሲመልስ አየሁትን ሰማሁትና በጣም ቀፈፈኝ ነገሩ በሌላ ስም ነበር የገባሁት ከዛ በኋላ ኮት አደረኩትና ዑለማዎቹ ከሁለት ቀን በኋላ እንትን ነበረ ስብሰባ ነገርኳቸው ያኺ እንደዚህ እየተባለ ነው አንዱ ደግሞ ምን ይል ነበር ምን አለ ደግሞ ፈትዋ ምን ሰጠ ወላሂ በጆሮዬ የሰማሁት ነው አንድ ሰው አለ አንዲት ሴት ነች እሰግድ ነበር ዙሁር እሰግድ ነበርና ልጆቼ ከትምህርት ቤት መጡ አለች አንኳኩተው በር እኔ ሰላቱን ትቼ ሄጄ ከፈትኩላቸው በሩ አስገባኋቸው ሻንጣቸው ተቀብዬ ውሃ ሰጠኋቸውና መጥቼ ሰላቴን ቀጠልኩ አለች ሰውየው ምን አላት ምንም አይደለም አንቺ አብሽሪ አንቺ ስለተቸገረሽ ምንም አይደለም እሷ እኮ ከቂብላው ወጣች ከሰላቱ ወጣች ተነጋገረች ልጆቹ ተቀበለች ምን አለች ምንም አይደለም የችግር ነገር ስለሆነ ሰላቱ ሳይሽ ነው አላት ሱብሃንአላህ አልዓዚም እንደዚህ መሳሰሉ ነገር ስለዚህ ወንድሞችና እህቶች በዘር ጨዋታ የለም እገሌ እገሌን ይመስላል ምን አገባህ አንተ ይምሰል አይምሰል ሁለተኛ ነገር ባልና ሚስት በህግ የተጋቡ ናቸው እዚህም አተኩረን ማየትም የለብንም የትግርኛ አንድ ምሳሌ አለ የሚመስሉት ከስዕደ ጉራጉራ ይላሉ ከስዕደ ጉራጉራ ይህ እንግዲህ በጠባይ የሚሰጥ ነገር ነው ከስዕደ ጉራ ከስዕ ማለት ያኔ ማህፀን ማለት ነው የእናት ማህፀን እኮ ቡራቡሬ ነው አለ ቡራቡሬ ማለት አንዱ መጥፎ ጠባይ ያለው ከማህፀኑ ይወጣል አንዱ ደግሞ የማሻአላህ የበለጠ ጠባይ ያለው አንዱ ሌባ ይወጣል አንዱ ሙልተዝም ይወጣል አንዱ አላህን የሚወድ አንዱ አላህን የሚጠላ ከአንድ ማህፀን እኮ ነው እና የሴት ማህፀን ቡራቡሬ ነው ይባላል በመልክም በጠባይም እንደ ቡራቡሬ ነው ልክ ነው አንድ ሊወለዱ አይችሉም አንድ ከተወለዱማ ሌላ እንትን አለ ስለዚህ ይህን ነገር በጣም አስቀያሚ ነው ከዚህ ከመላሳችን መውጣት የለበትም እላለሁ እሺ እንግዲህ የዜድ ታሪክ ይህ ነው በኪሳችሁ አንዳንድ ነገር ካለ እስቲ ንገሩን በኪሳችሁ ስለ ዜድ ኢብኑ ሐሪሳ ወይም ስለ ሌላ መጀመሪያ ስገባ የጠየቅኳችሁ ጥያቄ ወደዛ እንመለስና እስቲ ከነዚህ 100,000 የሚያህሉ ነበሩ ነቢያችን ሰለላሁ ዐለይሂ ወሰለም በመጨረሻ አንድ ሐጅ ነው ያደረጉት በሐጅ ጊዜ ሙት ከ100,000 በላይ ሰዎች ነበሩ እነዚህ እንግዲህ አብዛኞቹ በል ሁሉም ሰሃባ ናቸው ከነዚህ 100,000 ሰሃባዎች አንተ ስንት ታቃለህ ሳይሆን የማን ሰሃቢ አንብበህ ታሪኩ ሳይሆን ከታሪኩ አንድ ብቻ ደስ ያለ ንገረኝ ብዬ ነበር ለምሳሌ ዘይድ ኢብኑ ሐሪሳ ብለህ ዛሬ ከተጠቀሰው አንዱ ትጠቅሳለህ ነቢያችን ትላለህ ዘይድ ኢብኑ ሐሪሳ የሚወዱ ስለነበሩ አንድ ቀን የዘይድ ኢብኑ ሐሪሳ ድምጽ ብቻ ሲሰሙ ራቆታቸው እየሮጡ ወጥተው እቅፍ አድርገው ሳሙት ምን አይነት ወደ እንትን የወዱት ነበር ይህ አንድ መልእክት ነው እሺ ትሄድና ዑስማን ኢብኑ አፋን ሱብሃንአላህ ሲሞት እኮ ዑስማን ኢብኑ አፋን ሙበሽር ቢልጀና ኸሊፈተ ረሱል ሰለላሁ ዐለይሂ ወሰለም አሚር አልሙእሚኒን እንደገና ቁርአን ያለፈ የሰበሰበ ሰው ነው ሶስተኛ የነቢያችን ሁለት ልጆች ያገባ ነው አራተኛ ኸሊፋ ነው አምስተኛ ጀይሽ አልዑስራ የተባለው ትልቁ የነቢያችን የጦር እንትን 30,000 ወታደሮች ያሉት እሱን ያሰነቃቸው እንደዚህ ዑስማን ኢብኑ አፋን ተብለው አይጨረስም እንትኑ የሱን ፈድል ላኪን ሲሞት እነዛ ኸዋርጅ መጥተው ቁርአን እየቀራ ጾሞ እያለ ባደ ሰላተል ፈጅር መጥተው በሴፍ ራሱን ያረፈው እንዴት ዑስማን በዚህ አይነት ይገደላል? ይህም አንድ ነጥብ ነው እና እንደዚህ እስቲ ትንሽ ንገሩን እስቲ ማይክ ፍሪ ወታላ ሰላም አለይኩም ወራህመቱላሂ ወበረካቱ አይሰማ እስቲ አንድ ጊዜ ፖሊም ልጨምርበት አሁን እስሰማል እኔ የምናገረው ነገር ቢኖር ሰልማን አልፋርሲ ነው እንዴት ሀቅን እንደፈለገ ማለትም አባቱ የፀሐይ አምላኪ የሳት አምላኪ ሆኖ ያለ እሱ ሀቅን ፈለጋ ምን ያህል ጊዜ እንደፈጀ ማለትም በአሁኑ ሰዓት ሀቅ በትክክል እየተነገረን ያለ እንኳን እንደዚህ ለሀቅ ያልቆምን ሰዎች ነበር ያኔ ግን እስልምና ባልተሰፋፋበት ጊዜ እሱ ምን ያህል ሀቅን ሲፈልግ እንደነበረ ማለትም እቤት አስቀምጦት እንደነበረ አንድ ቀን መሽቁል እንደሆነ ሄድና ጠብቅልኝ ብሎ ባለው ጊዜ ያንን የነፋራዎችን ቤት ሲመለከት ማለት ነው እንዴት ሲጸልዩ ምናምን ሲያይ ይሄ ከኛ የተሻለ ሃይማኖት ነው ብሎ እንደገና በማሰብ ወደ ቤቱ ሲመለስ አባቱ የባሰውን አስሮ አስቀመጠው ማለት ነው ከዛ ተመልሶ ግን ይሄ ነገር እሱ ያስጨንቀው ስለነበረ ሀቅም ፍለጋ ከአገር በአገር እየተመላለሰ ማለት ነው ስንት ቀሳውስትን እያገኘ ቄሶችን እያገኘ ያው እንደተማር ነው አጠር ላርገው እንዳይበዛ እየሄደ ሀቅን ሲጠይቅ ማለት ነው ከአንዱ ጋር ሲሄድ አንድኛው ሲሞት ወደ ሌላኛው ሲያስተላልፈው ማለት ነው አሁን በሁለተኛውም እንደዛ ያለ ሶስተኛውም ደግሞ ያው የከፋ ሰው ሆኖ አግኝቶት ሰደቃን እየሰበሰበ እንዴት ለሰዎቹ እየሰበሰበ ለራሱ ጥቅም ሲያውል እንደነበረ ሀቅን የሚፈልግ ሰው ስለነበረ ያ ራሱ ሲያበሳጨው ስለነበረ ማለት ነው ያ ነገር ትክክለኛ አለመሆኑ ገና እስልምናን ሳይቀበል ባለበት ጊዜ ያ ነገር ትክክለኛ አለመሆኑ አውቆ ተናግሮ ያው ሰውየውን እንዲገደል በሚገደልበት ጊዜ ምን ያህል ስቃይ እንደደረሰበት ማለት ነው ስለተናገረ ሌላው ያው ሀቅን በመፈለግ እያለ እየጠየቃቸው በመህር ላይ እያለ ማለት ነው በመጨረሻም ላይ አሁንማ ቄሱን ሲጠይቅ አሁንማ ሰው ሁሉ አልቆ ምን ታገኝ ምንም የሚገኝ ሰው የለም ካሁን በኋላ ያለው በዘመናችን በአሁኑ ዘመን ይመጣል አንድ ነቢይ ይመጣል የተባለ አለና እሱን ጠቆመው ማለት ነው እሱን አመለከተው ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለምን ማለት ነው የት ሀገር እንዳለ ሁሉን ሲነግረው ያን ተከትሎ ሁዶ ያው ታሪኩ ብዙ ነው ረዘም ያለ ነው ከዛ በኋላ የሳቸውን ነቢይነት ለማረጋገጥ የተነገረውን ሁኔታዎች ስለነበሩ አንደኛ ሰደቃ ይበላም ብለው ተብለው ተነግሯቸዋል ነብያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ነብያቶች ስለ ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ ያቃሉ ምን አይነት ነብይ እንደሚመጣ ሰደቃ እንደማይበላም ያው የመጨረሻ ነብይ ምልክታቸው ምን እንደሆነ ሁሉ ስለተነገራቸው ስለሚያውቁ ያንን በመከተል ሄደ ማለት ነው ያው ረጅም ታሪክ ስላለው አጠር ላርገውና ከዛ በኋላ ለነብያችን ሰለላሁ ዐለይሂ ወሰለም ሰደቃ በሰጣቸው ጊዜ አንን አልበሉም ሰጡ ማለት ነው ለሌሎቹ ሰዎች ይሄ አንዱ ምልክቴ ይሆናል ብሎ አለ ሁለተኛ ደግሞ ያው እንትን ሲሰጣቸው ማለት ነው ሰደቃ ሳይሆን ጊፍት ሲሰጣቸው ያንን ተቀበሉ ማለት ነው ከዛም ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ምን አይነት ምልክት እንዳላቸው በጀርባቸው ላይ ማወቅ ስለፈለገ ያንን ሲዟዟሩ ሲያቸው ሲዟዟር ሲያወት ያንን አሳይተውት እና ምን ያህል ሲፈልግ የነበረውን እድሜውን ፈጅቶ ማለት ነው ያኔ ረጅም ጊዜ ፈጅቶ ከአንድ ቦታ አንድ ቦታ ሲል የነበረውን ሀቅ ማገኘቱ በጣም የሚገርምና የሚያስደስት ነገር ነው። በአሁኑ ሰዓት ግን በሰፊው እስልምና እየተነገረን እንኳ እያለ ሀቅን የማይፈልጉ ስንት ሰዎች አሉ። ይሄ በጣም የሚገርመኝና የሚያስደንቀኝ ነገር ነው። ሰላም አለይኩም። ዑመር ኢብኑል ኸጣብ ሁለተኛው ኸሊፋ ልዑላችን ብለው ለጠሩት ቢላል ኢብኑ ረባህ ታሪክ ነው። ትንሽ ብዙ ጊዜ ስለማነበው እሱን የአቡበከርም ስም ሲነሳ ዑመር ኢብኑል ኸጣብ እንዲህ ይሉ ነበረ፣ ልዑላችንን ነጻ ያወጣው ይላሉ። እንግዲህ ዑመር ኢብኑል ኸጣብ ሁለተኛው ኸሊፋ ቢላልን ምን ያህል ክብር እንደሰጡት ያመለክታል። እሺ ኢንሻአላህ። እና ቢላል በጽናት አሃዱን አሃድ እያለ ጽናቱን ያሳየን ሰው መሆኑ እዛ ላይ ያስደስተኛል። ሁለተኛው ደግሞ አቡበከርን ለኔ ለአላህ ብለህ ነጻ ካወጣኸኝ ልቀቀኝ፣ ለራስ ብለህ ነጻ ካደረከኝ ግን አንተ ስር ሆናለሁ ብሎ ያደረገው ቆራጥነት ያስደስተኛል። ይሄ ነው የኔ ማሳጠረው እዚች ጋር። ጀዛኩም አላህ ኸይር። ማይክሮፎን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጽ ይደርሳል? ኡስታዝ ጀዛኩም አላህ ኸይር። አላህ ሱብሃነሁ ወተዓላ ኸይር አልጀዛ ይክፈላችሁ። እንደዚሁም አድማጮቻችን እኔ ወላሂ ስለ ሰሐቦች እያሰብኩ ነበር። የትኛውን ሰሐባ ልምረጥ ስል ሁላቸውም ፊቴ ተደርድረው እንደ ከዋክብት ወዲህ ወዲህ በአይኔ ሲዞሩ ወላሂ አንዳቸው ከአንዳቸው መምረጥ በጣም ይከብዳል። ሁላቸውም ልክ እንደ በሁለት አይናችን አይን ውስጥ እንዳሉት ውሃዎች ናቸው። እና አንድ የቁርአን አንቀጽ ትዝ አለኝ ማለት ነው። ልክ ይህን ስል ሱረቱ አል ኢምራን ላይ ያለ አንድ የቁርአን አንቀጽ ትዝ አለኝ። እሱም ምንድን ነው? 172 ላይ ሱራ 2 ይሰማላል። ጀማ ፕራይቬት መቶ ቢነበር አንድ ኦኬ። ምን ይላል አላህ ሱብሃነሁ ወተዓላ ስለ ሰሐቦች ሲናገር? الذين استجابوا لله والرسول من بعد ما أصابهم القرح للذين أحسنوا منهم واتقوا أجر عظيم. النزاع لله سبحانه وتعالى لملكتين يوتهزاجهن من بعد ما أصابهم القرح كاك وصلوا بهالا لدي بدروك ذي جهاد اندي تندنبرت أوك ألاتشو بسيف نو እንዳሁን ጊዜ የፈሪዱላ አንበረም ከረቀት በአይሮፕላን ከስንት ኪሎ ሜትር ተራርቆ አይደለም፣ አጠገብ ለአጠገብ ነው። የወንድሙ እጅ ተቆርጦ ሲበር ያየዋል፣ የራሱ እጅ ተቆርጦ ሲበር ያየዋል፣ ራስ ተቆርጦ ሲበር ያየዋል። በጣም ይዘገንን ነው። እና ከዛ ሁሉ በኋላ ከአንድ ጦርነት ሲመለሱ እንደገና ለሁለተኛ ጦርነት ሲጠሩ ወዲያውኑ ቁስላቸው ሳይደርቅ ለአላህና ለመልእክተኛው ኢስቲጃባ ለበይክ ብለው ታዛዥ ነን ሰሚዕና ዋጣዕና ብለው የተነሱ ይለናል። እና ሰሐቦቹ ላ እንግዲህ ከነሱ መካከል አንዱን መምረጥ ጠፋኝና ነጃሺን ረሕመቱላሂ ዓለይህ እሱን መረጥኩኝ። የነጃሺ ታሪክን ሳየው በጣም ይገርመኛል። ንጉስ ሆኖ በሀገሪቷ ላይ አንድ ሙስሊም በሌለበት ቦታ ላይ ሰዎች እነዛ ሙሽሪኮቹ ለማታለል ስጦታ ሰጥተውት እንደዚሁም የተለያዩ ፕሮፓጋንዳ እየነፉ ለእውነት ግን ወደ ኋላ ሳይል ሐቅን ተቀብሎ ላኢላህ ኢላላህ ማለቱ፣ ከዛ ባለፈ ሁኔታ ደግሞ በወቅቱ ከሄዱ ሰሐቦች መካከል አንደኛው እምነቱን ሲቀየር የእሱም ላይ ተጽዕኖ ሳያሳድርበት ማለት ነው የሰዎችን መብት እንዴት አድርጎ እንደጠበቀ ነጃሺ ምን ያህል ፍትሃዊ የሆነ ንጉስ እንደነበሩ ሳስታውስ በጣም ውስጤን በአሁን ሰዓት በተለይ አዝናለሁ። እንዲህ አይነት ሰው አለመኖሩ በዛን ሰዓት በኩፍር ጨለማ ዓለም በኩፍር ጨለማ በነበረችበት ሰዓት ሐቅን ደግሞ በአንዴ ተቀብሎ አንዲም ደግሞ ወደ ካዕባ ዞሮ ሳይሰግድ የአላህ ሱብሃነሁ ወተዓላ ውዴታ በሱ ላይ ማረፉን ሳስበው በጣም ደስ ይለኛል። ታሪኩ ሁላችሁም ታውቁታላችሁ፣ ለማስታወስ ያህል ነው። ጀዛኩሙላህ ኸይር። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ አልሐምዱሊላሂ ረቢል ዓለሚን حمدا كثيرا طيبا مباركا فيه كما يحبه ربنا ويرضى، وأشهد أن لا إله إلا الله وأشهد أن محمدا عبده ورسوله وبعد. والله حقيقة سلسحبوش تاريخ سنانب بزونا قروتشن النمارالن በተለይ አንድ የቁርአን አንቀጽ አለች ሱረቱል በቀራ ላይ በአንቀጽ 245 ያለችውን እሷን የቁርአን አንቀጽ ቀራ ሁሉ ጊዜ أبو دحدح ناس توصل الله بركاته إن شاء الله يسمعك. السلام عليكم ورحمة الله وبركاته. خير إن شاء الله. إن كان يا أنا البعض قد صندونا لكم أبن نتاكشو أبن نتاكشو أبن نتاكشو أبن نتاكشو سلمان نتاكشو أبن نتاكشو أبن نتاكشو أبن نتاكشو جغنا جغنا نتاكشو بزوغزي ساسواتشو ما شاء الله عمر ليلة وسطن مكتون سلمنان አጠፋለሁ ብለው በእስልምና ውስጥ ገብተው በገቡበት ሳይቆይ ድምፅ ገብተው ሱብሃነላህ ደግሞ خير ان شاء الله ما شاء الله ياو هات ابو امي قال ادلم وداو بغببت اغاحد اندي وطا ما ترغاچو يا كتماو نغرو اندي ورانا حقنيانتو اندي مسكر ما ترغاچو يا حزبون يمياسترادروتن خلي الله وبركاته ترنيا نيلك ማይክል ልቀቅ ወላ ልቅደማችሁ ድሮም ቀድሚያችሁ ነበር አስወጣኝ እንጂ አይደል ልቅደም አይደል እሺ ኦኬ እኔ ስለ አብደላህ ኢብኑ መስዑድ ነው ትንሽ የምናገረው ቮሊም አይሰማም ይሰማል አይደል መጨረሻ ጮህ ያለው እንግዲህ ከዚህ በላይ ጎረቤት ይሰማል ይሰማል ኦኬ ስለ አብደላህ ኢብኑ መስዑድ ነው ትንሽ የምናገረው። አብደላህ ኢብኑ መስዑድ በጣም ረሱል ሰለላሁ ዐለይሂ ወሰለም ይወዳቸው የነበሩ ሰሃቢ ናቸው። እኔ ስለሳቸው ደስ ስላለኝ ነው። እና አብደላህ ኢብኑ መስዑድ ቅጽል ስማቸው ሲዋክ ነቢ እና ሒዛእ ነቢ ተብለው ይጠሩ ነበር። ይሄንን ስም የተሰጠባቸው ምክንያት ረሱል ሰለላሁ ዐለይሂ ወሰለም ሲዋክ በሚፈልጉበት ጊዜ አብደላህ ኢብኑ መስዑድ ምንድነው ዛፍ ላይ ይሄ ሲዋክ የሚቆርጡበት ዛፍ ላይ ቆመው ያኔ እዛ ሮጠው ያመጡላቸው ነበርና ሌላው ደግሞ ስለሳቸው በጣም ደስ ያለኝ ቦታ ምንድነው የረሱል ሰለላሁ ዐለይሂ ወሰለም ቤት ሰሃበቶች ሌላ ሰሃበቶች አስፈቅደው ሲገቡ ለአብደላህ ኢብኑ መስዑድ ፍቃድ አስፈልጋቸውም ነበር። በዛም እሳቸው ያኒ ልዩ ቦታ እንደነበራቸው ነው የሚያሳየን። ሌላው ደግሞ አብደላህ ኢብኑ መስዑድ በጣም አጭርና በጣም ቀጭን ሰሃቢ ነበሩና አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ወደ ሲዋክ ፈልጋለሁኝ ብለዋቸው አብደላህ ኢብኑ መስዑድ ሮጥ ብለው ወደ ዛፉ ወጥተው ያንን ሲዋክ ለማምጣት ብለው ዛፋ ደግሞ ያው ቀጭን ስለነበሩ ዛፋ ወደ ላይ አስወጣቻቸውና ሰሃበቶች ያኔ እሳቸውን ቀጭን ባታቸውን በማየት ሰሃቦች ሲስቁ ረሱል ሰለላሁ ዐለይሂ ወሰለም በአብደላህ ኢብኑ መስዑድ ያኔ ባት ነው የምትስቁት ወይ ብለው ወላሂ እነ ሳቅ ኢብኑ መስዑድን ለአስቀሉ ኢንደላሂ ምን ጀበሊ ኡሁድ አሏቸው ለሰሃቦች ማለት ነው። የአብደላህ ኢብኑ መስዑድ ባት ከአላህ ዘንድ ከጀበል ኡሁድ ይበልጣል ያኒ ሚዛኑ ከሱ ይበልጣል አላቸው ረሱል ሰለላሁ ዐለይሂ ወሰለም። እና ይህ ሰሃቢ እንደዛውም ሐፊዝ አልቁርአንም ነበሩና ይህ ሰሃቢ ረሱል ዘንድ ምን ያህል ቦታ እንደነበራቸው እንደገና ደግሞ የረሱል ሲዋክና የረሱል ሒዛ ጫማ ይባሉበት የነበረውም ሁልጊዜ ከረሱል ሰለላሁ ዐለይሂ ወሰለም ስርስራቸው አይጠፉም ነበር። ጫማቸውን ይዙላቸው ነበር ለውዱእም እንደዛ ይሄ ውዱ ኢብሪቅ ውዱ የሚያደርጉበት ያቀብሏቸው ስለነበርና ይሄን ስም ተሰጣቸው። እና ባጭሩ ይሄ ነው። ጊዜ አልፈጅም። ማሻአላህ ሰሃበቶች ሁሉ ቅድም ኡስታዝ አዝሚን እንዳለው ወላሂ አንዳቸውን ካንዳቸው የምናስበልጥበት ያውን ካን የለም። ሁላቸውም ቅሳቸው በጣም ደስ ይላል። አላህ እነሱንም ይከተልኛንም ያርገን። جزاكم الله ألف خير. مايك فري. السلام عليكم ورحمة الله وبركاته. هوني سما لا يدلم هوني سما اون ميلون اطفي كونه بر لزانو يالتسمو عفو بالون ان شاء الله جزاكم الله خيرا ما شاء الله بتام دس يميل درس نو يتمارنو اني كن عند دقيقة علي ابن حبشة سلالك عند دقيقة سلم ماي بقاني ሁለት دقيقة بتادرغو دس يلينيال ان شاء الله اني كان معناته مفلقو استاذ بتناغروت لاي والله هي يا የሰሐቦችን ታሪክ በተለይ እኛ በጣም ማጥናትና መመርመር ይኖርብናል። ይሄንን የምልበት ምክንያት ምንድነው? ለምክር ሳይሆን ጀና ያወጣሁት ኢንሻአላህ ይሄን አይነት ፕሮግራም ይዘን በሩሞች ውስጥ የሰሐቦችን ታሪኮችን እርስ በርሳችን ያነበብንና እየተጠቃቀምን አንዳንድ ፕሮግራሞችን ብናወጣ በጣም ደስ ይለኛል ብዬ አስባለሁ። በነገራችን ላይ ከዚህ በፊት በጣም ቆይቷል የ የዑመር ኢብኑ አልኸጣብን ታሪክ በግጥም መልክ ጽፈው ነበር። የሚገርመው ነገር ያ አንዲት መጽሐፍ አግኝ እና ይሄንን ነገር መናገር የምፈልገው ምንድነው አንድ ጊዜ ያንን ግጥም የግጥም ፕሮግራሞች ላይ በማነበው ጊዜ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ይያልኩ ነበር የጨረስኩት በጣም ረጅም ከመሆኑ የተነሳ ሱብሃንአላህ አዲስ በጣም ፊቴን ሁሉ ዘጋኝ። ኢንሻአላህ ኮኮ ዱ ኖት ዲስተርብ ላርኩ እና በጣም በብዛት ነበር ምራፍ 1 ምራፍ 2 ምራፍ 3 በማለት ነበር የጻፍኩትና የጨረስኩት። ይሄንንም ካንዲት አንስ ያለች መጽሐፍ ላይ አግኝቼ ነው ታሪኩን ማለት ነው የዑመር ኢብኑ አልኸጣብን ታሪክ እና ይሄን መናገር የምፈልገው ምንድነው ይሄን በማንብበት ጊዜ አንድ የማልጠብቀው ሰው ምን ብሎ ጻፈልኝ ይገርማችኋል። በጣም ስለረዘመ ይሰለቻል። እንደዚህ አይነት አስተሳሰብ ያለን ሰዎች አለን። ታሪክ ወላሂ የሰሃቦችን ታሪክ ማወቅና እንትም ማለት የሚያሰለቸን ነገር መሆን የለበትም እና ኢንሻአላህ አሁንም እኔ ጊዜው እስከተሰጠኝ ድረስ ማስተላለፍ የምፈልገውን ነገር አስተላልፌ ማይኩን ለቅላችኋለሁ። ከዚህ ውስጥ ፓርት 3ን አነብላችኋለሁ። ግጥም የጻፍኩትን ስለ ዑመር ስለ ኸሊፋው ዑመር ረዲየላሁ ዐንሁ አስተዋጽኦ ስላደረጉት ነው የፓርት 3ቱ። በማንኛውም ቢሆን መልኩ የዑመር ዘመን ኸሊፋ ታሪኩ ወርቃማው የእስላም ዘመን ነበር። ያ ዘመን የኸሊፋው ረዲየላሁ ዑመር ረዲየላሁ ዑመር በጣም ልዩ ሰው የነበሩ የሙስሊሙን ካምፕ ሙሉ ቅርጽ በማስያዝ ያስተሳሰሩ የራሳቸው የሆነም ታሪክ ሰርተዋልና ከሱና ተንቀሳቅሰው አንቀሳቀሱት እስልምናን ድልን በድል አቀናጅተው መራመድን የሃያልነት ጣሪያ ነክተዋል የተባሉትን የፐርሺያና የሮማን ግዛቶችን አይቀምሱ ቀመሷት የዑመር ረዲየላሁ ዐንሁ ክንድን። በዑመር ዘመነ ኸሊፋ 10 ዓመት ባልሞላ የፐርሺያን ግዛት ሶሪያ ፍልስጤምን ግብጽን በመውላ እንዲሁም ቱርክን በከፊል ጨምሮ በእስላማዊ አስተዳደር ህዝብም አምሮ ለሌሎች አራያ የሚሆኑ ታሪክ መሪ ኸሊፋው ዑመር ይህን ሁሉ ግዛት መያዝ ብቻም ሳይሆን ያስተዳደር የእስላማዊ የፖለቲካ ስርዓት ኡነተኛ መስራችም ነበሩ። ሐቀኛ ቀጥተኛ አዲስ ለተወለደው ዓለም አቀፍ እስላማዊ መንግስት ድንቃ ድንቅ የሆኑ ስራዎችን ነበር የገነቡት። የሸሪዓን ህግ የመተዳደሪያ ህግ ያደረጉ ውስጣዊ ሰላምን ብሎም ያረጋጉ ለጸጥታ የፖሊስ ኃይል ያቋቋሙ ለድሆች ተገቢውን ድጎማ በመስጠትም ህዝቦችን በፍቅር ያስማሙ የጦር ሰፈሮችንና ካምፖችን ያቋቋሙ ለእስላማዊ የባህልና የስልጣኔ እድገት ምንጭ የሆኑትን ከተሞችን የቀረቆሩት የግብርና የምጣኔ ሀብት ሁኔታን ያሻሻሉት እስላማዊ ስርዓት ትምህርትን የተነደፉት ብሎም በአጭር ጊዜ ታላቅ እስላማዊ ኢምፓየርን መሰረቱት። ዑመር ረዲየላሁ ዐንሁ ባህሪያቸው ሲታይ በጥቅሉ እንዲህ ጉድ የሚያሰኝ ስራ የሰሩ የታደሉ አላህን ፍራቻና ለነብዩ ከነበራቸው ፍቅር የተነሳ ለራሳቸውም የማይፈልጉም ሳንቲም ፔዛ ሌላው ቀርቶ ከቤቱል ማል ንብረት ለራሳቸውም አይጠቀሙም ጥፍጣፊ ነዳጅ ወይራ ዘይት ስራም ሲጨርሱ በመሽቱ ኩራዙን በማጥፋት በለሊቱ ማባከንን ብሎም በበጥላቱ አራያ ሆነዋል ለኡመቱ አቅማሙም ነበር ደግሞ ለቸገረው እርዳታ በማድረግ ባለው ደሞዛቸው ከቤቱል ማል ግምጃ ቤት በሚቆረጥላቸው ትንሽ ይቅረኝ ሳይሉ ለራሳቸው በጣም ይገርም ነበር ችሮታቸው በፍትሃዊነታቸው ደምቀው የበረቱት ዑመር ኢብኑ አልኸጣም ናቸው እስልምናን ያደመቁት ሁሉም በህግ ፊት እኩል መሆኑን አሳወቁ አስተማሩ አሰራጩ እስልምናን ባጭሩ ሲቀመጥ ዑመር ረዲየላሁ ዐንሁ ባህሪያቸው እጹብ ድንቅ የነበሩ መሆናቸው እስከ መጨረሻ እስትንፋስ ድረስ ባለውም ኃይላቸው ለእስላም በማገልገል ታላቅ መሪ መሆናቸው መቼም መቼም ቢሆን አይረሳም ድካም ልፋታቸው ኸሊፋ ዑመር ረዲየላሁ ዐንሁ ባለባበሳቸው ባመጋገባቸው ጠቅላላ ስራቸው ብሎም ባህሪያቸው ከነቢዩ ጋርም ተቀራራቢ መሆናቸው በአብዛኛው የተጠፉና የተለጠፉ ልብሶችን የሚመገቡት በጣም ተራ ምግቦችን አንድ ቀን ኸሊፋው ምሳ ተጠሩና የዚድ ኢብኑ አቢ ሱፋያን ቤት ነበረና የተለያዩ አይነት ምግቦች ቀርቦላቸው ደርድረው ከሁሉም ቢሰጧቸው ይህን አይነት ግብዣ በማየት ተናገሩ ዑመር ይህን በማለት የዑመር ህይወት በእጁ በሆነችው በአላህ እምላለው የነቢዩን መንገድ ማትከተል ከሆነ አላህ ከሲራጥል ሙስተቂም ወይም ከቀጥተኛው መንገድ እንድትወጣ ያደርግሃል ብለው አሉ። ከኢራን እስከ ትሪፖሊ ያለውን ግዛት ይህን ሁሉ ህዝብም ሲያስተዳድሩት ባለው ባህሪያቸው ኩራት የማያውቁት በዛች የሳር ሰሌን ነበር የሚተኙት አላህን አጥብቀው በጣም የሚፈሩት ጀግና የነበሩ ለሙስሊም ጠላት ለአላህ ያደሩ በዱዓ ሰላት ሁሌም በለቅሶ ነው ብለው የሚሰግዱት ለሊቱም በዱዓ በሰላት ማንጋት በተለይም ደግሞ ሲቀሩ ቁርአንን ስለመጨረሻው ፍርድ ጀሃነም ሲኦልን የሚተርኩትን የቁርአን አንቀጽን እንባቸው ይወርዳል በሐዘን በጣሙን ሁሌ በማልቀስም አይናቸው ያብጣል ለሰላት ሲቆሙ ሆዳቸው ይባባል ሀብታቸውን ሁሉ ኸይር በተሞላበት ሊላሂ ተዓላ ብሎም ያዋሉት ከራሳቸው አስበልጦ ነብዩን የሚወዱት ጥብቅ የነበረ የተውሂድም እምነት ነበር የተካኑ ኢማን የሞላበት በሐጅ ወቅት ዑመር መካ ሄደው ሳሉ ጥቁሩን ድንጋይ ስመው እንዲህ ብለውም አሉ አትችልም ልትጠቅማ ማንንም ልትጎዳም የአላህን መልእክተኛ ሲስሙህ ባላይ ኖሮ እማ አልስምህም ነበር ፈጽሞ እኔማ ዑመር ረዲየላሁ ዐንሁ ሐቀኛ ተከታይ የነቢዩ መሐመድ ሁሌ በአላህ መንገድ ማንበብና መጻፍ ብዙም ባልታወቀ የዑመር ዓሊም መሆን ነበር ያስደነቀ መለኮታዊ ራእይ መቀበል ነቢዩ ሲጀምሩ ማንበብና መጻፍ ሰዎች የነበሩ ከ17 ሰዎች አንደኛው ዑመር ቆየት ባሉት መጻፍ ደብተር ይገኛሉ ሰፍረው በታሪክ ማህደር ኸሊፋነቱንም በዑመር ሲረከቡ ብለው አሉ ያ አላህ እኔ ጥብቅ ነኝና አንተ አለዝበኝ ደካማም ነኝና አንተ ኃይሉን ስጠኝ እንዳልተገራ ግመል አረቦችም ናቸው ቀጥተኛ መንገድ ላስይዛቸው እስቲ ሞክራለሁ የግጥም ችሎታም ዑመር ነበራቸው ገጠምጠም ሲያረጉ በዛ ችሎታቸው በአባባል በጥቅስም የተዋጣላቸው አንደበተሩቱ እግሩም ድንቅ ናቸው በመለኮታዊና እንዲሁም በህጉም አንቱ የተባሉ ዓሊምም ነበሩም ጠንቃቃ ነበሩ ቢሆንም አዋቂ ምንም ሐዲስ ቢያውቁ ሆነው ያላዋቂ ሌሎች ሰሃቦች ሲያወሩ ሐዲስም የሚጠይቁ ነበር ምስክር መረጃም ዝም ብሎ የማወራ ፈጠራ ሐዲስን ፈጽሞ አይድንም ከማግኘት ቅጣትን ኸሊፋው ዑመር ከቁርአንና ከሐዲስ ህግጋትን ሲሰጡ ፈትዋዎችን ብይኖችን ውዝግብ ሲያነሱ የሚችሉ ጉዳዮችን በማቀዝቀዝ ነበር ሲሰጡ ውሳኔዎችን እስላም ነጻ በሆነ መልኩ እንቅፋት ለሚሆኑት ትምህርቱን እንዳይሰራጭ ለሚጥሩት ተቃዋሚ ኃይሎች ሆኖ ለሚገኙት ወደ እስላም ዳዕዋ ሲያደርጉ በመጥራት እምቢ አሻፈረኝ ብሎ የመጣ ለመዋጋት ይሰጡ ነበር አይቀጡ ቅጣት የማስተማር የሙስሊሞች የመስበኪያ መልእክት ማስተላለፍ ብሎ የመማሪያ በተግባር ሙስሊም መሆን ነበርና የራሱን ሰፈር መስርቶ እስልምና የአካባቢውን ህዝብ ቢሆን የሙስሊሞችን ተግባራዊ ህይወት እስላምን በተግባር እንዲያሳይ የሚያደርጉት ይህን ጣፋጭ ህይወት እንዲያጣጥም ያመቻቹት ኸሊፋ ዑመር ናቸው የታወቁት ጀዛኩም الله خيرا በጣም ረጅም ነው ግጥሙ ኢንሻአላህ ይሄ ወደ 18 ገጽ ይሆናል አንዱ ان شاء الله عفوا لي جزاكم الله خيرا ኢንሻአላህ ሌላ ጊዜ ሲኖርን ኢንሻአላህ እነዚህን በረድፍ በረድፍ የተጻፉትን አንዳንድ ግጥሞችን ሌሎችም የአቡበከር ግጥሞች አሉ፣ የሰሃቦች ግጥሞች የተጻፏቸው ብዙ አሉ። ኢንሻአላህ አቀርብላችኋለሁ ጊዜ ሲኖራችሁ ማለቴ ነው። አውፍ በሉኝ። ጀዛኩሙላሁ ኸይረን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ማይክ ፍሪ